من الآثمين. فإن عثر على أنهما استحقا إثما فآخران يقومان مقامهما من الذين استحق عليهم الأوليان فيقسمان بالله لشهادتنا أحق من شهادتهما وما اعتدينا إنا إذا لمن الظالمين. ذلك أدنى أن يأتوا بالشهادة على وجهها أو يخافوا أن ترد أيمان بعد أيمانهم. واتقوا الله واسمعوا، والله لا يهدي القوم الفاسقين. يوم يجمع الله الرسل فيقول ماذا أجبتم؟ قالوا لا علم لنا، إنك أنت علام الغيوب. إذ قال الله يا عيسى ابن مريم اذكر نعمتي عليك وعلى والدتك إذ أيدتك بروح القدس تكلم الناس في المهد وكهلا، وإذ علمتك الكتاب والحكمة والتوراة والإنجيل، وإذ تخلق من الطين كهيئة الطير بإذني فتنفخ فيها فتكون طيرا بإذني، وتبرئ الأكمه والأبرص بإذني، وإذ تخرج الموتى بإذني، وإذ كففت بني إسرائيل عنك إذ جئتهم بالبينات فقال الذين كفروا منهم إن هذا إلا سحر مبين. وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون. إذ قال الحواريون يا عيسى ابن مريم هل يستطيع ربك أن ينزل علينا مائدة من السماء؟ قال اتقوا الله إن كنتم مؤمنين. صدق الله العظيم. وبارك الله فيك أخي في الله، الله يجزيك الخير وزادك علما وصوتا وقراءة وحفظا وفهما لك ولنا جميعا إن شاء الله. فأيها الإخوة قزي سنتفى إن شاء الله كتا ودى تفسير نهدنا متوسط دستنيا وآيانه بطان كبد آيانيش نايقبا تشيش جلال قن حقيقة اندزي آيانة يمسلوا آياتو شواندموش متو أمت بتكأراو بمكرات يميقباه عدلم بتلي النزي متو سدستنا متو سبات آيات በሼህ ቀርበህ በመፈሰሮች ተተንትኖ ሲመጣልህ ካልሆነ በስተቀር ውስብስብ ያለ ትንተና የሚያስፈልገው አያ ነው ይሄ 106 እና 107 ከዛ ቀጥሎ ስለ ኢሳ ይናገራል ከ106 እስከ 183 አያት ማለት ነው يقول سبحانه وتعالى يا ايها الذين امنوا شهاده بينكم اذا حضر احدكم الموت حين الوصيه حين الوصيه اثنان ذو عدل الى اخر الايه سمعتوت ايه مالتنا مجمريا يهن ايه يوردت عند تلك مكنيات نبر يتكستو يقول عن ابن عباس عن تميم الداري في هذه الآية تميم الداري بزيه آية سوء عند سبب هنا تميم الداري من بالو أن الصحابي لزيه آية كسماء موردوا عند تلك سبب هنا يسوي هنا مالتنا يقول يا أيها الذين آمنوا شهادة بينكم إذا حضر أحدكم الموت قال برئ الناس منها غيري تميم الداري من الهلال يه آيا لنه بچانا لغدنيا يتبلو يوردن والي نا غيري وغير عدي ابن بدا عدي ابن بدا يميلونا إنه تميم الداري كهو لتاچن يوردن اگرن والي وكان نصرانيين هلتو كريسيان نبارو نزي عدي وتميم الداري ولتهم نصارى نبروا كريستيان نبروا بنبي عيسى سلم جزي ما ردوا يختلفان الى الشام قبل الاسلام اسلمنا كما متاثو بفيت ود الشام نقد يزو كمكه ود الشام كشام ود مكه يمطو نبر فاتى الشام عند كان نقد يزو ود سوريا ود سوريا هيدونا لتجارتهما وقدم عليهما مولى لبني سهم يقال له بديل ابن ابي مريم ود سوريا هيدو هلتو عدينا تميم الداري سموچو ماطناتاچو اسكزان درس اسفلاغي ادلم لكن قصاو بيغباچو طرو نو نزي هلت ود سوريا هيدونا نغدي يزو سي هيدو اذا عند بديل ميبالو سو بمنجد تگنانيو ابرو هيدو نبر ابرو ود سوريا هيدو نبر بتجاره ومعه جام ይህ ቡዴል የሚባለው አንድ እንደ ንጉሶች የሚጠቀሙበት አንድ እቃ ነበር ወርቅ በወርቅ ቅልቅል የተሰራ ማለት ነው ወርቅና በብር የተሰራ وفمرض فاوسى اليهما ይሰውየው እንግዲህ እነሱ ሁለቱም ከመካሄዱ ነው ያ ደግሞ በመንገድ ተገናኝተው ሶስቱም ወደ ሱሪያ ይሄዱ ይሰውየው يعني بوديل يمبالو سو بمنجد تاممي كتاممي بخالا موموتهم سلاوك ايه يعني خلاص دكم كم كم بلو وموتا له بلو سياس منالي امرهما ان يبلغ ما ترك اهله نريه السو يتوو نقر نبر عندو جام يمبال بورك يتسرى عندك انو ليلام ليلام جنزب نبرو ليلام نبرنا باكاتشو اني موموتي نو ስለዚህ ወደ ሀገር ከተመለሳችሁ ቤተሰቤ ገለ ይባላሉና እነዚህ በሙሉ ጃሙ እና እቃው ገንዘቡ ሁሉ ሰብስባችሁ ለወራሾቼ ለቤተሰቦቼ ስጡልኝ አለ እስካሁን ድረስ ተግባባን ወንድማችሁ እና በመንገድ የተገናኙናቸው ስለዚህ ስትመለሱ ይህ ጃም ያኒ አንድ እቃ ነው ንግስታት እንደዚህ የሚጠቀሙበት ወርቅ ምናምን አለበት እንትኑ ሁለተኛ ደግሞ ገንዘቡ ምናምን ሁሉ ባካችሁ ይሄን ወደ ቤተሰቦቼ አድርሱልኝ አላቸውና ሞቴ تمام فلما مات كموته በኋላ من ነው تميم الدار ነው متذكروا ያለው ሁለቱ ክርስቲያን ናቸው فلما مات اخذنا ذلك الجام يا በወርቅ የተሰራው 1000 ዲናር በዛ ጊዜ 1000 ዲናር ነው የሚሸጠው فبعناها 1000 دينار او 1000 درهم بالذا غزي نبروا بر يعني طبعا دينار يودد الكدرهم على كل حال شي بر شطوت بالذا غزي ያ እቃ በወርቅ የተሰራ ወይ ወርቅ የተቀላቀለበት ነገር 1000 ብር ሲሸጡት ሌላ ደግሞ አለ ሌላ እቃ ገንዘብም አለ ثم اقتسمناه انا وعدي بن بدا ሁለታችን 500 500 ተካፈልን شوف خداعك لو كدوت يموتوسو كدوت فلما قدمنا الى اهله ወደ ቤተሰቦቹ ከተመለስን በኋላ دفعنا اليهم ما كان معنا ያው የሸጥነው ሸጥነዋል እንግዲህ በክዳት ነው ሸፍነን ያ በወርቅ የተሰራው ሽጠን 500 500 ተካፈልነውና ከዛ በኋላ ያኒ የተቀረው ገንዘብ ይህ ጉዴል በመንገድ ስለሞቴ አድርሱልኝ ያለና ይህን እናንተ ነው ብሎ ሰጣቸው ቤተሰቦቻቸው ቤተሰቡ ግን ያቃሉ ይሄን አይነት የወርቅ ቃ እንዳለ ያቃሉ በደም ወፈቀዱ الجام እንዴ ይህ ብቻ ነው የሰጣችሁት አው ይህ ብቻ ነው የሰጠን فسألونا عنه يمنناقروا هون مانو دا تميم نو ابن تنو انتنو لو منناقروا يعلو يقباتشو اللي انتنو تميم الداري تميم الداري يتناقرنو انا انينا قدنيا بشبير شتن شتن امس امس بر امس مت امس مت تكفافر لوالي የተቀረው ገንዘብ ሰጠን ይሄ ግን እንደነበረ አስበን በላነው አለ ከዛ ቤተሰቦቹ ያቃሉ እንዴ ጃም የሚባለው እቃ በወርቅ የተሰራ አልሰጣችሁም አልሰጠንም ማተረከ غير هذا ማተረከ غير هذا سبحان الله العظيم ቤተሰቦቹ ያቃሉ ይሄን አይነት ሱሪያ ወደ ሱሪያ ሄዶ እንደሚሸጠው ትልቅ ገንዘብ መሆኑን ያቃሉ طيب وما دفع الينا يبቻ ነው የሰጠን አማና ስለሆነ ደግሞ ተቀበሉን አሉ። قال تميم تميم الداري የሚናገረው ያለው ምን አለ? فلما اسلمت በዛ ጊዜ ክርስቲያን ነበር። فلما اسلمت بعد قدوم النبي صلى الله عليه وسلم المدينه ወደ መዲና ከመጡ ነቢያችን ሰለላሁ ዐለይሂ ወሰለም ሄጄ እጄን ሰጠሁና ከክርስትና ወጥቼ እስላም ሆንኩ ይላል። አሁን ትዛለኝ በክርስትና ወይም በኩፍር በነበርኩበት ጊዜ የዚህ ቡዴል የሚባለው 500 ብር የበላሁት ቆጨኝና በጣም ተጸጸትኳለ ተአثمت كثيرا من ذلك በጣም በጣም ትልቅ ወንጀል መሆኑን አወቅኳለ فأتيت أهله አሁን እንግዲህ የውላችሁ ወንድሞች እዚህ ላይ በደንብ ተጠንቀቁ የፈለገውን ወንጀል ብለናል ተስተውሰናችሁ ዚና ብታረግ اللهم بتسلم شرك بتارق يفلقون بتارق اللهم اني تبت اليك اغفر لي كالك الله اغفر لها عندت امست بر كسوي وسدكو بر الله ازيه اجي على اسقب بامري وهذا من عدله يدمو الله فتحهم هون ياسم لك تعالى ادنى من دي انا تميم الداري يسو قنزب سلبلا على حق سلبلا اسلام سيهون قوچونا وديت هدي ود بيت سوو يقول تاثمت كثيرا من ذلك فاتيت اهله يا بوديريا يا متوسو بيت سوووچو ود بيت سوووچو هيدكو عليه فاخبرتهم الخبر ان نغركواچو يا اونت كهونه يا بودل ولجاچو 5000 شي مشطو اقاتتو يا جامي مبالو انيا ሸጠነዋል ይህ 500 ብር ነው እኔ ወሰድኩት ودفعت اليهم 500 درهم واخبرتهم ان عند صاحبي مثلها 500 ብር ደሞ عدي የሚባለው ሰው عدي ابن بدائع የሚባለው ከኔ ጋር የነበረው 500 ብር ደሞ እሱ ተቀብሏል ስለዚህ አፉ በሉኝ ይህ 500 ብራቹ ነው ተቀበሉ ያለ ሰጣቸው ተሰብስበው ያ ቤተሰብ በሙሉ ተሰብስበው ወደ አዲ ሄዱ 500 ብር ወሰደው ማለት ነው ወፈወሰዱ إليه ان يستحلفوه بما يعظم به على اهل دينه እዛ ጊዜ እሱ ክርስቲያን ነው ገና አላሰለም ያ አዲ አሁን ቤተሰቦቹ ለሞተው ቤተሰቦቹ መጡና ስማ አሉት 500 ብር የሞተው ልጃችን በልተሃል አሉ የምትል ከሆነ ደግሞ ትምላለህ አሉት ትምላለህ በዛ በሽርዕ ማንተ ነው ትምላለህ አሉት طيب فحلف سبحان الله العظيم نبيات صلى الله عليه وسلم بعد صلاة العصر سوسب سبو ما لا نتنا مالي أن وسدكم بلو مالي فأنزل الله سبحانه وتعالى هذه الآية يا أيها الذين آمنوا شهادة بينكم إلى قوله تعالى فيقسمان بالله لشهادتنا أحق من شهادتهما إلى آخر الآية فقام عمرو بن العاص عمرو بن العاص كذا كموتو لج بيت سبنو ورجل آخر لنسو هلتهم تنسلنا فحلفا نسلمو قموا مالو والله الذي لا إله إلا هو يسويو أمست متبر اندو السلي بمنا وقاتشو مجمرا جامع مبالو لجاتشن بودين يزوتي هدي بأمانة ستو سيابكا نسو شفنت هلتن ياتلوكو مسكر يا عدي انتنو تميم الداري أمست متبر ملسوال أمست متبر كزي سلالي بلو ملوال فنزعت الخمسمية من عدي بن بداء كزوهلا بحيل كزاسو أمس المتبر والسلوبات مالتنو توارد قنزب ملس بالله دو متلق ونجل تسعفبت مالتنو لما مات السهمي هذا الرجل يموتوسو كموتي أنزل الله هذه الآية فيقسماني عدي وحاتم أنهما قال ابن جرير حدثنا عمرو ابن علي حدثنا أبو معاوية ووكيع قال حدثنا الأعمش عن إبراهيم عن شريح قال لا تجوز شهادة اليهود والنصراني والنصارى إلا في سفر بزيه آيالي عند كافر يهودي هم كريستيان لمسكر أي بكام بسلمنا كان يقال لاتشو ولكن هن آيك ورد أبو هالا من العلماء تشو بسفر تفقدوان ولا يجوز في سفر الا في وصيه كهنا دومو اسلام كتاطا عند كريستيان ويم يهود لمسكر يخلال بمندنو بسفر من النجر ما يغنيبتنا صروف يله من يله سو يلهبت مسكر لمثال عند سو بسفر سيموت يمي مسكر لتنا وصيه ميسط او سو اسلام كتاطا كريستيان ويم يهود ليهون يخلال بمن بسفر لوصية بجة لو يتفكروا عليه طيب أهون يهنا قر نقدي نبياتشن بقبر أوالوت يعني سويو متى مالي كمالي بولا كبيتسو كذا كموتو بيتسو وچود أمو متو مالو لكن قنزبو بحيث توسل بتسو مالتنو واتقوا الله واسمعوا والله لا يهدي القوم الفاسقين كذا كتلو من إلى الله سبحانه وتعالى قبتاتوا التاريخ واندموش وانا قم نقروا كذي من جنهم نوستو عند سو وصية سيموت وصية كادرقة نقوم بسورة البقرة لمن دنو تشلا يالكوتي نقر بزورة انتنا يالقباوت بسورة البقرة بدن بارقة تمرنوا عليه نقر عند سو سيموت وصية يميصفو سووش كسوغا قوش بلو وصية مزقفر لباتشو يا يميصفو توصية وين السلمة التالن وين بيتسبوچون لما تنن وين لراساچو لمبلات بلو لموونا بد بلو وصياو تنش كقيرو ويلاچو بلو على الله سبحانه وتعالى لك اند سمحو يموتنو سو يونغدي نا مياغلاغلو ويم دومو يمرداو سو يلم انت نه متسمحو يلهو سلازي يهن وصيا درغالو تصفاله يهن وصيا تصفال وصيا تتوالو سيت انت تصفاله يصاف كو نغرنا اسو بملاسو يالو عند مهون አለበት مغراتم بዛ ጊዜ ብዙ ነገር ይከሰት ነበር እንዳሁን ኮምፒውተር የለም ምን የለም ቴሌፎን የለም ሞባይል የለም ምን የለም ምንም ቴክኖሎጂ የለም ስለዚህ አንድ ሰው መቼ እንደሚሞት የት ቦታ እንደሚሞት ስለማይታወቅ ቦታ ሰው ሲሞት موتن كاوكي سونتو دكمكم بلو بقى موتي نو قال لا بد جديتا نو وصيا متوالبت وصياو ميقبلو دمو بتامانينت وصياو مصاف اللبت اقا تركبون قال اقاو ويم صافولن قال مصاف ወይም ደግሞ በቃላችሁ ይሄን ነገር ይዛችሁ ለቤተሰቦች አድርሱልኝ ካለ ያው ያለው ነገር በእምነት ማድረስ ነው። አለበለዚያ እነት ነው ይልክ የየቲም ገንዘብ እንደመብላት ይሄን በጣም ከባድ ወንጀል ነው። ስለዚህ ያ እንትኑ አዲ ወስዶ አልወሰድኩም ያለው ነገር በማላ አላህ ከሸፈውና አጋለጠው 500 ብር ከእጁ ተነጠቀ ሁለተኛ ተዋረደ ሶስተኛ ደግሞ አላህ በጣም ተቆጣበት ማለት ነው። ከዛ ቀጥሎ ምን ይላል አላህ Subhanahu Wa Ta'ala እናንተ ሰዎች ወተቁ አላህ ወስማኡ ወላሁ ላ ይህዲ አልቀውም አልፋሲቂን በእምነትሁም በሌላሁም በወንጀልሁም በጥሩ ስራሁም እናንተ ሰዎች ለምን አላህን አትፈሩ? እተቁ አላህ አላህን ፍሩ። ባላችሁበት ቦታ አላህ እያየን ነው እየሰማን ነው አላህ የተከታተለን ነው። ያኒ الاحسان የሚሉት በተውሂድ ማለት ነው። ተቃላችሁ الاحسان አይደለም አንተ አብደ الله كانك تراه فان لم تكن تراه فانه يراك ማንኛውም ያንተ ቅስቀሴ ሁን መተኛተህ መነሳተህ በንግድ ቤት የምታረገው በምን በከሚስት ጋር የምታረገው ከልጆች ከጎረቤት ከጓደኛ የምታረገው ነገር ሁሉ አላህ እያየን አላህ እየሰማን ነው ብለህ በዚህ አይነት ወተቁ አላህ ወስማኡ ወላሁ ላ ይህዲ አልቀውም አልፋሲቂን ካለ በኋላ እንግዲህ ተጠንቀቁ። ምን እንጠንቀቅ ያ ረቢ? ምን ነው እንጠንቀቀው? يقول يوم يجمع الله الرسل علماءች ምን አሉ? رسولችን የሚሰበስብበት ቀን አለ ይላል الله سبحانه وتعالى. طيب رسولች ብቻ ናቸው يوم القيامه የሚሰበሰቡ? لا قال العلماء ذكر الرسل تشريفا لهم الناسو بقدميا يبلايነት ስላላቸው እንኳን እናንተ እንኳን ሌላ ሰው ነብዮችና ረሱሎች ተሰብስበው በጉልበታቸው ተንበርክኮ ነፍሲ ነፍሲ ነፍሲ ያ ረቢ ነፍሲ የሚሉበት ቀን ነው። يوم يجمع الله الرسل فيقول ماذا اجبتم الله يتيقاتشوال እናንተ ሰዎች እናንተ ረሱሎች 314 ረሱል ናቸው الله سبحانه وتعالى ኢላካቸው። ረሱል ማለት ኪታብ ይዞ የመጣ ማለት ነው። የአላህ መልእክተኛ ግን ኪታብ ያለው ዳውድ ዘቡር ተሰጠ። እሺ ሙሳ ተውራት ተሰጠ። ኢሳ እንጅል ወረደለት። ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ወረደለት። ኢብራሂም ሱሑፍ ኢብራሂም የሚባል ነገር ወረደለት። እንደዚህ 314 ወይም 313 ረሱሎች አላህ ይላካቸው ለህዝቦች ማለት ነው። እሺ ነብዮች ደሞ አሉ። እነሱ ረሱሎች ራሳቸው ነብዮች ናቸው ረሱሎች ናቸው። ነብዮች ብቻ ደሞ አሉ 100 ሺህ ወይ 120 ሺህ የሚሆኑ ነብዮች አሉ። እና እነ ተላኩ በሙሉ አላህ ባንድ ቦታ ሊሰበስባቸው ነው። መጀመሪያ ጥያቄ የሚጠይቃቸው እናንተ ረሱሎች የላኳችሁ አድርሳችኋል? አዎ አድርሰን። ምን ተባላችሁ? የእናንተ ሰዎች ምን አሉ ብሎ ይጠይቃል። አሁን እንግዲህ ተመልከቱ ነገሩ ጀመረ። አሁን ከዚህ ጀመረ እስከ መጨረሻው ሱራ በአኺራ የሚነገር ነገር ነው አላህ እዚህ ያወረደው። ልድገመው ነገሩ አሁን يوم يجمع الرسل يوم يجمع الله الرسل የሚለው ከዚህ ጀምሮ እስከ 120 አያ ወይ መጨረሻ ሱረት المائده የሚናገረው አላህ Subhanahu Wa Ta'ala በአኺራ የሚባለው ነው بالدنيا دلنا انا يوم يجمع الله الرسل رسلوچنا نبيوچنا صالحوچ صديقوچ ترى حزب بمولو سبسبو انانته رسلوچ يا عيسى يا موسى يا داوود يا زكريا يا الياس يا يحيى انانته يالكواچو نغر ادرساچو يا قال الله سبحانه وتعالى اندا درسو او ادرسنال طيب من مرس من مرس ياغنياچو طبعا مرس ياغنيوت يتاوقه نو الله يا قال كفيلو كفرى كفيلو اشي بلا تقبل عدلم ماذا اجبتم قالوا لا علم لنا انديت لا علم لنا انديت اندزي يلالو رسولوج مندنو حزباچو منالو انانته يلملكتا درساچو طيب منالواچو بلو سيطيقاچو لا علم لنا لو انديت لا علم لنا يلالو عيسى سنت عامت قويه موسى سنت عامت قويه بمو رسولوج ከህዝቦቻቸው ብዙ አመት ነው የቆየው የጠፉ አላህ አጠፋቸው በጎርፍ በንፋስ በጅብሪል ድምጽ ዋሲል ሰው ነው ያጠፋ እና ምንድነው መልስ ያገኛችሁ ብሎ ስጠይቃቸው ላ ኢልመ ለና አሉ ይያወቁ እንዴት አናቅም ይላሉ አሉ ዓለማቹ ላ እንግዲህ ወንድሞች ተመረናል አንድ ቃዒዳ አንድ መሰሶ በተፍሲር ቁርአን ተመረናል ተሳውሳላችሁ አሳቢቁ ወላሂቁ ተሳውሳላችሁ ወንድሞች አሳቢቁ ወላሂቁ አሁን ላ ኢልመ ለና ብለህ ከዘጋኸው በጣም ከባድ ወንጀል ነው በጣም ለምን እንዴት ለአስር አመት ለሀያ አመት ለአርባ አመት የቆዩ ሩሱሎች ከህዝቦቻቸው አናቅም እንዴት ይላሉ ውሸት አይደለም እንዴ ና ውሸት ነው እዚህ ላይ ከቆምክና ወይም እፈስራለሁ ብለህ ላ ኢልመ ለና እኮ አሉ ካልክ ደግሞ በጣም ከባድ ወንጀል ነው ጠይ ምንድን ነው ሁናከ ላሒቅ የሚከተለው አያም ብለው ዑለማዎቹ ምን አሉ ሩሱሎቹ የአላህን ውበት የአላህን ትልቅነት የአላህን አዘማ የአላህን ክብርያ የአላህን ጀበሩት ሲያዩ በየውም አልቂያማ ተዋዱዐን ወተአድበን ማዐ አላህ ስብሓነሁ ወተዓላ ወኸውፈን ሊጀላልህ ወዐዘመትህ ወክብርያይህ በጣም ይፈራሉ በጣም ስለሚፈሩ አላህን ስለሚፈሩ በተለይ የውም አልቂያማ ህዝቡ በሙሉ በአንድ ቦታ ተቀምጦ አላህ መን ልመሊክ ኢላ አና ሲል ጊዜ ነቢዮቹ በጣም ይፈሩና ምን ይላሉ ያ ረቢ እኛማ አንተ የምታውቀው ይበዛል እንጂ ተዋድዕ እኮ ነው እኛ የምናውቀው አንተ የምታውቀው ዜሮ ነው የኛ ዕልም አንተ በል እንጂ አንተ ተናገር እሺ ለምሳሌ አንዱ ትልቅ ሼክ ወይም አባት ወይም ሼክ ወይም ኡስታዝ ወይም እንደዚህ ለአንዱ ትንሽ ህፃን ወይም ተማሪ እንዴት ነው ይሄን ነገር አታውቅም እንዴ አረ አላውቅም እርሶንም የሚያውቁ ይሄ ማለት ነው ያውቃል እኮ ሰውየው ላኪን እርሶንም የሚያውቁ እኛማ ምን እውቀት አለን እኛማ ባዶ አይደለንም እንዴ አረ ሼኺ እርሶንም የሚያውቁ ሰፊ ዕልም ያለው እርሶ አይደሉም እንዴ ንገሩን እንጂ እኔማ ብናገር አበላሽዋለሁ ነገሩ እንዴ እርሶ ያሉ እኔ ልናገር ይባላል አይደለም እንዴ ወንድሞች እንደዚህ ትላላችሁ እንላለን ደግሞ በሽኾቻችን በዑለማዎቻችን እና ለክብር ብለን እንደዚህ እንላለን ማአኑ ናቃለን እነዚህ ዑለማ እነዚህ ነብዮች ደግሞ ምን ይላሉ ላ ኢልመ ለና ኢንከ አንተ አላሙል ቁሉብ እኛማ ብንናገር እኮ እናበላሽዋለን ምን ዒልም አለን ብለህ ነው ካንተ ዒልሚ ኢን ኮምፓሪዝን ቱ ዩር እንትን ዒልም ምን አለን ብለህ ነው ጌታዬ አንተ በል እንጂ ይላሉ لا علم لنا انك انت علام علام ايش الغيوب غيوب مالك ان يا ما ناقو رسولات ناتشو تملكتو انغدي حزب ما ياقو جن ما ياقو شيطان ما ياقو ان شاء الله يفلقون بني ادم ما ياقو دبك نغير يمتاق جيتا انت نا اواق انجي انت فيت انديت نناغرالن يلالو اهون الله يجمرال سبحان الله العظيم تملكتو انغدي አሁን ይህ ሁሉ አሁን የምንፈስረው አያት የሚባለው በዱንያ አይደለም ምን ረህመቱ ሱብሃነሁ ወተዓላ አላህ በጣም በጣም ርህሩህ በመሆኑና አዛኝ ስለሆነ ይገርማቸዋል በቁርአን 6300 አያት ይወረዱ በቁርአን አው ከዛ ይበዛሉ ወይ ያሳሉ አላህ ሱብሃነሁ ወተዓላ በአኺራ የሚባለው የሚደረገው አብዛኛው ፎቶግራፍ አርጎ እዚህ አጥቶ ይነግረናል سبحان الله باخره من بالو نجر سوره الاعراف بتنبو اذا اهل الاعراف يمبالو هنيتاو بمول كونو بجنانا بجحنم اهل النار اهل الجنه سينغاغرو سيكراكرو قلب قلب سيملالسو قطعه درغو بسوره الاعراف يهن سمته انت يهم لكستنو تلال تفرالله اون دمو شوف الله سبحانه لا يجمرال حزبو بمولو تسبسبوال አይደለ ሩሱሎቹ እዚህ ላይ ተሰብስበዋል ነብዮቹ በሙሉ አሉ ኢባድ በሙሉ ምን ይላል اذ قال الله فجمر عيسى ይጠይቃል እንግዲህ በጣም ችግር ያለበት عيسى ነው ምክንያቱም ወንድሞች ለምንድን ነው عيسى የበለጠ ችግር ከነብዮች አለበት ያለው ለምንድን ነው ታቃላችሁ كعيسى لنا لنا نبي ورسول الله نه يتبان يلم انت الله نه جيتانه كريستوس نه فطاري نه الهاتشن رباتشن نه يتبان ليلا نبي يلم عيسى نو يتبالو سلازي الله دمو يفلقون وانجل بيدرج يقطال لكن شركنت ارجه الله نه ستلو قل በጣም በጣም ያሰቃይዋል ነዓም ፍርዖን አና ረብኩም ለዓላ ለይ ግን የተከተለው ሰው የለም ምክንያቱም በመጨፍጨፍ በመደብደብ በመግደል ደም በማፍሰስ ነው ስሙኝ እኔ እናንተ ኢላህ ነኝ ይያለ ነበር እንትን የሚያርገው ግን እኮ እዚ ወደን ብራኬት ያኽዋ ወደን ብራኬት ነገራችን እንቀጥላለናkem አንድ የሚያስቅ ነገር ነው የሰማሁት ስለ ፍርዖን ድሮ በትምርት ቤት ይያለን አንድ መጽሐፍ ነበር ፍርዖን ወቅለቲ عقله የሚለው ፍርዖንና ያው ምንድነው ባለው ያኒ عقሉ ቅላ ያኒ ዝቅተኛው عقله ተሸከመው ሞኝ ደደብ የሆነው ፍርዖን ማለት ነው እንጃ ሌላ ቃል ሊኖር ይችላል እና ይሄን ነገር እንማር ነበር ፍርዖን አንድ ቀን ምን አላሉ ህዝቡን ሰበሰበና يعني ما اريكم الا ما ارى اني اركوت نظر من يهونو اشي بلو انچبچولو تنچبچولو يهوناچو انزي فلغوچنا ونزوچ بمولوكو اني سازاچو كونو وهاون يمفسوكو بنت ازاز نو او بلو انچبچولو مثلاتهم كالانچبچب فرفتت تارغونو ميغدله كذا مچرشا مناله نفندا سيفلك كل سو بقا በእግረ ረገጥኳቸው ብሎ አና ረብኩም ለአላ አለ የበላይነት ኢላሃቹ ጌታቹ ረባቹ እኔ ነኝ አለ አው ብለስ እኔ አንጨበጭውለት እንደሞተ አንጨበጭውለት ይሄን ብሎ ህዝብ ተሰብስቧል ሚኒስተሮቹ ባሪያዎቹ ተራሰዎች በሙሉ ተሰበሰቡና አና ረብኩም ለአላ አለና በትሩ በዝፋን ሆኖ እሺ አንተ ነህ ሲሉት ውስጥ በቤት ውስጥ ገባ አዳራሽ ውስጥ ገባና ቁጭ ብሎ ያለ ኢብሊስ መጣ ኢብሊስ ከፍርዖን በላይ እኮ ዘኪ ነው ብልህ ነው ኢብሊስ መጣና ገባዛ በሱ እሱ የተቀመጠበት ቦታ ገባ በቃለና ሰው ሆኖ ቁጭ ቆመ ፊቱ ላይ ፍርዖን አበደ ማን ያስገባህ አንተ ማን ያለው فقال يا فرعون كيف لا تعرفني وانت خلقتني يا له كيف قالوا انت انا بالله اني ربنا ستلنا عدل مقيه او طيب انت فطرهنيا كبارتشو عند عندكو اني ني يفطركو فطرات اتاكم اندي اني كو ان جبتوچو النغرو انت اتاكني منه تلاله انت فطاري من تلاله يفطركو نغر انت اتاكم بلو كذا وهلا بلاش اضحو قالوا زنبله ودزا ودزا تبل እኔ ምልህ ነገር ትእዛዝ አክብር አለበለዚያ እዛ ወጥቼ ያኒ አጋልጣለሁ ብለዋል ይባላል አለ ኩል ሐል ይሁን ህዝብ ተሰብስቦ ያለ ምንድነው ህዝቡ ምን አላችሁ ሲባሉ ረሱሎች ምን አሉ ላኢልመ ለና እንከ አንተ አላሙ ልጉዩባልና አሁን ኢሳን እየጠየቀ ነው ክርስቲያኖቹ ቢኖሩ እንዴት ደስ ይለኝ ነበር በዚህ አሁን በዚህሩ ተክላላ والله ያሉ ክርስቲያን ቢገቡ እስቲ ቁርአን ስለ ኢሳ ምን ይላል ይረዱት እስቲ ይስሙት አይጎዳቸው ይስሙት ከዛ በኋላ የማመንና የመክፈር በክርስትና መቀጠልና መውጣት እስልምናን መስደብ ነው ማመጎስ ይሄ ራሳቸው ነገር ነው አሁን ግን ቢሰሙት والله يعني በማንኛው መጽሐፍ የማይገኝ ትምርት ነው ከቁርአን በስተቀር በሌላ ሰው የጻፈው መጽሐፍ የማታገኘው እስከ የመቂያማ ብትፈልግ በቁርአን ብቻ የሚገኘው ጥሩ የሆነና ሁለተኛ የሆነው አኽባር ቢሰሙ يقول الله سبحانه وتعالى اذ قال الله يا عيسى يا عيسى ابن مريم لمن دنو عيسى ابن مريم يالو لمن دزي له يا رسول الله لمن ايلو ما علماءچو بمجمرى درجه አንተ አላህ ነው ያሉት ኢሳን ብቻ አይደለም እናቱን ጭምር ነው ሁለተኛ አባት እንደነነው በተአምር እንደተወለደ ሊያሳውቅ ይችላል الله سبحانه وتعالى ይፈልጋል اذ قال الله يا عيسى بالقران بمولو عيسى ابن مريم ነው የሚለው ምክንያቱም አባት እንደሌለው አንድ ሰው በእናቱ ሲጠራ ደስ አይለውም ለምሳሌ ابراهيم سراج يحليما لج بتلو ደስ አይለኝም اخي في الله يا سعدي لج بتلو ደስ አይለውም በእናቱ የሚጠራ ደስ አይለው የለም لكن عيسى ابن مريم بالقران بمولو عيسى ابن مريم لو الله سبحانه وتعالى لمن ابات اندليلو لياساوق نو تامر مهونن اذ قال الله يا عيسى ابن مريم اذكر نعمتي عليك وعلى والدتك يقولاتو اناتنا اسنو املاك يميلوت مريم ليت ستني يميلوت مريم كريستيان مريم سيتاكسون لم يميلو اندي ዝምብለ ነው እንዴ ለጌጥ ነው እንዴ لا ኢላህነች ስዋ يقول اذكر نعمتي عليك وعلى والدتك اذ ايدتك بروح القدس انت عيسى جبريل تلقو ملائكه لكن بانت غون هنا بزو ነገር ሊያስተምር ያደረግን እኛ አይደለም ወይ አንተ ነህ ጌታ ነعم اذ ايدتك بروح القدس طيب تكلم الناس في المهد بهتس انمته جنا امست كان كو سايموله اندور كو سايموله ادمي يتناغركو بمن نو بنيچولتا ادلم دي انت عيسى نعم يا ربي طيب انت الهنا ارى لهم انت لو يناغركن تناغركو بهتس انته يتناغرو نبياچن اراث نو بلوال بليلا روايه امست نو بلوال اندو عيسى نو جنا اهون تولدوا بسامنتو بهونت سامنتو يتناغرو السر اذا اذ ايدتك بروح القدس جبريل مالت نو روح القدس جبريل نو جبريل عيسى بيحدبت ياغرالتنا يا يرداونا ياغزو نبر ببزو نجر انداو سرغز ما ما يسرغز وندموج جبريل اكو نو بالله فقان متانا يا انتنو لا انتنو لمريم በዛ በለበሰችው ልባስ አለ ኪስ አለ አይደለም በዛ ነው ፈለና ተረገዘ ኢሳ ሱብሃንአላህ የተረገዘው ከጅብሪል ኡፍ ነው ማን ነው እንደዚህ ያደረገው አላህ ሱብሃነ ወተዓላ ስለዚህ ከሚወለድ ጀምሮ ከተወለደ ጀምሮ ኢሳ ጅብሪል በጎን ነው እስከሚሞት ድረስ إذ أيدتك بروح القدس تكلم الناس في المهد وكهلا بهس عن النته تناقرك كشبقلك بولا تناقرك بوطات النته تناقرك وإذ علمتك الكتابة سيدنا عيسى عند نبياتنا درهم سيدنا عيسى سيدنا نبياتنا صلى الله عليه وسلم عيصفهم عانبهم أمينا تشو يعني ما من ماتنو نبياتنا من ما يصفهم سمات شو اسمه سكي سمو تصافه بتلات شو نبياتنا عيصفهم عندهم استيهن نقر أنبوت الأنبو لكن كان أعلم الناس على وجه الأرض إذن يقول وقد علمتك وإذ علمتك الكتاب والحكمة والتوراة والإنجيل سبحان الله يهل أستماركو عليه إنجيل لسوي وردنو لعيسى بدن بفتفت ترقو ياقوال تورات لموسى وردوه كسو بفيد بدن بارقو ياقوال حكمة تبد وكت الله سبحانه وتعالى ستو كتاب يصف يانب بنبر يهل يستماركو إني أدل له مسعف من بلان أستماركو تببنا لك أونت نقدر أستماركو تورات لموسى وردوه كانته كسنت متو آمتي وردوه أستماركو إنجيل أستماركو كزين الاس ربزونا قرر يستو إني أدل لهم وإذ تخلق من الطين كهيئة الطير يقول لكم أهون الزهلاء يننت إيمان يوسنوا النقرون أهون يمبالوا لك أن لا إله إلا الله ما منع لبن عيسى بن مريم شكات أفتفو وفن دسرة إيه تاريك هذا اللم وين دمو نكو كلش هذا اللم وين دمو لبولد هذا اللم يهون يتكسة نقر بالله قدرة يهون نقرنو عيسى شكا متانا تفتفتف ارغو يوف قرصي سرانا اورفيلاتال تهدالش تبرنش ودو وف يونال يقول وإذ تخلق من الطين كشقة كهيئة الطير لك يا وفن كرصت كرصنا بإذني فتنفخ فيه فتكون طيرا. سبحان الله العظيم شقة يكون في لوان عيسى بالله قدرة ودو في قيرنا برو يهدال بإذني زي لا كلمة الله سبحانه وتعالى بإذني بإذني بإني دقمال فقناتهم عيسى باريانو بطعم دكامانو سونو يموتان يولدان إن يندمن الشكو بهودو قشاشا نقر يزوان سيموتم إن دنيا يموتان شنتم يشنال ودس قرابتم يهدان بطعم دكامان دنيانو. لكن الله أكرمه الله سبحانه وتعالى أكبرونا يهن بوتانو يأسوتاو. إذن فتكون طيرا بإذني وتبرئ الأكمه عند عيني للنو دمسس على عينه بسم الله بله أنت يا درك ودعاء ده بس أرجع بس ترجو عينه يدنال أدرجو عندهم عيسى بإذن الله. والأبرص لم تنع يهن نجر نج أميوت أو قراه من ملالت أو نجر يالله دمو بسم الله بلون دزي بك دزي ياز كادر رقدمو ياز دنبر بإذني. وإذ تخرج الموتى سبحان الله العظيم موتو يتكبروا موتو يتكبروا كرسيانا تسمو يه نبينو إن أنت إله يمتنوت يه نبينو عيسى إن يتكبر كسنت متو أمت ولا كسنت أنت أسر أمت يموتي سو إن الزا يهودوش من عالوت أنت عيسى نبيك هنك استي إزيك أبري عالو أوت عالن عالوت. الله سبحانه وتعالى يعني جبريل بقونه عالي بتلك دمو الله يتكتاب تلونونا دعاء درقي سيدنا عيسى هم بدعاء نبري ما يدرقو دعاء درقنا الله يكبر لنا قفرو كأبر كسنت أمتات بفيت يموت سو قفرو أسقمو يقول لك شو هنا إذا متفلقوت مستر جونسون كأسر عمت بفيتي موتة ودى أفاري تقيرو يقول لك شو أنا سأقول لك شو هنا بر. يقول وإذ تخرج الموتى هنا يقول العلماء عند يموت سو بيتش على لم ينسو لا كان ببلاينا وإذ تخرج الموتى بإذني بني فكاد يموتى يتكبري بس قيران لم ينسه وانت ين سي ايكونو كريستيانوچ الله نو يادوت لين اكو ادلهم ودوچ طيب مندنو الله باذن ياله نو انا يموت سو يقفر نبر. واذ كففت بني اسرائيل عنك ازي لاي سي ايو انزا بني اسرائيل يهودوچ الله لعناچو زغزي نبرو امبي بلو عيسان لما غداتنا لما غدل سيفلغو كان يكف عنه من الله سبحانه وتعالى يكلكلاچو نبر الله طبقه الله انطبقه الله يطبقه نبر يكون واذا كففت مالك يطبقه نبر كنزا يهودوچ مطفو سرا لمجدل يمكرو ويم دمو ليلى نجر ليادرغو سيفلغو. واذا كففت بني اسرائيل عنك انا بكتاب انجيل زهمتا بأونت نبي ممكن إياوكو لما وقس لما يفلقو يتعممو نظرو لقدلوهن أنت اللي يفلقو نبار مجمّر يا يزينا ديك ديك آلا آلوه يقرم لكو الله بعلم يعني هاي ما نتجلم ساترا عملوك من نبارو سوستنا شو هذا اللي هلتو باطلنا شو عندنو تخكل نيو هاي ما نت يهودوش من ألو عيسى كو يزينا ديك نوالو أعوذ بالله كريستيان متونا لا إله نوالوت إن إفراط وتفريط إبارة عليه نقر إن الزا توب هيدونا الله هلوت إن الزا دمو داون أوفر يعني بلو داون أوردوتنا لا يزينا ليج نوالوت سلمنا متانا منانو باريانو ملك تنيانو يتكدس سونو بتأمر يتولدنا بتأم صالحي واني يا الله ملك تنيانو بنو ما هكنا نيو ونت تنيو ونتاو كتش أدرقس أسلم النو. إذا من عليه يقول وإذ تخرج الموتى بإذني يهنهم ستة درب በሕስድና የሁዶች ሊገድሉህ እና ሊጎዱህ ብለው ደሞ እንት ሲመክሩ እነከላከልልህ ነበር ወይዝ ከፈፍቱ በኒ እስራኤል አንከ ኢዝ ጂእተሁም ቢልበይናት فقال الذين كفروا منهم ان هذا الا سحر مبين سنت تامر اهون يتقسناچو يموتس كو غغال اوتتها سايحاچو يا اينو ياوره ادا الله هذا نو بانت انترو اندغنا لنت منامن يالو انتنا درجه يهولو تامر بعيناچو ايايو كفروا منالو حسابكو سحر نو ميادرغوالو ይሄ ነገር ወንድሞች ስህር ነው ስህር ነው ስህር ነው በኢሳል ተጀመረ ከመጀመሪያ ኑህ የተባለው ትልቁ የአላህ መልእክተኛ ጀምሮ እስከ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በአይናቸው ነብያችን ስንት ተአምር አሳዩ ወንድሞች ተምራቸዋል 1000 ተአምር አሳዩ 1000 ተአምር እያዩ ከፈሩ يا اخي عجبك انك والله شرقا اندله اوردو بهلت كفلو بهلت ترارا سياسقمت الله سبحانه وتعالى سحرانو سحرنو يالو ناس كاجاچو نبيات صلى الله عليه وسلم وها اند غرف وتو شي 400 وتادروج ياتطو انتن يالو ين سيسمو سحرانو بل بتلقو نجر بتلقو نجر بانت ليليت بيت المقدس درسو ሰባተኛው ሰማይ ደርሶ ነቢያችን ሲድረቱል ሙንተሃ መላእክቶቹ የማይገቡበት ቦታ ደርሶ ከአላህ ተገናኝተው በአንድ ላይ ሲመጡ ስህር አሏቸው ኢሳ እንደዚህ አሉ ان هذا الا سحر مبين طيب واذ اوحيت الى الحواريين ደሞ ለላዶ አሁን ነቢያ አላህ Subhanahu Wa Ta'ala ለኢሳ ያደረገው ንዕማና ጸጋናሽ يعني طول طول سرا يدردر نو يتقس نو واذ اوحيت الى الحواري بتشهن انداتهون دمو حواريات يميبالو كريستيان حواريات يلوتا انيام حواريات نو منلاچو حواريات يميبالو يانت غادنيوچ كانت طبق بنو بانت ملكتنيانت يامنو اني اكونو لباچو يكفت كلاچو اوحيت مالت يعني قران ورده مالت نو مالت ادلم زي لاي يعني لمسلو اوحى ربك الى النحل الى يعني لزاج نب تنتنا يمنا وراو ينبروا لزاج نب بچنقلاطو اسكبا مناله ازي ازي هداش هدش بلتش مراوچ يالات انغدي جبريل لكو ادلم دزي يالات يعني بالهام الهام الله سبحانه وتعالى بانغولاچونا بلباچو ايمان اسقمت انز حواريات 12 نبروا يبارالو ويد وح اوحيت الى الحواريين ان امنوا بي وبرسولي بني امنوا بعيسى رسولاتكم دم امنوا بي بايمان يعني يا شهواتكم من نو انكونين لباتكم يا ايمان ما شت يدركولاتكم ايمان وسط لباتكم اسكبچي انتن لمكتلنا بنين لمامن يدركاتكم انت اكو ادلهم وين براساتكم بوقتاتكم ادلهم اني نو يدركوت يلان وي اللهم يا ربي كما اوحيت الى الحواريين اوحي الينا والله لن يام اورد من جيتاي امين بالوندوج لحواريوچ لباچو كفتو ايمان انداسگبا كله الله سبحانه وتعالى انيا چلوتا يلن والله لباچن كفتو يا اللهن فقر يا نبيون فقر يا قران فقر كله الله يودداچو فقر ياسگبالن واذ اوحيت يعني اسگباه اوردكو يا اللهن فقر يا اللهن امنت بلباچو ياسگبا كلناچو حواريات وإذا أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون إيش قيت أي أمننا بانتم أنت عند الله مهونك بعيسى ينتم الإكتنيا مهونون سو مهونون يمريم لج مهونون الله اندال هوني آمننا قن لنو تشوسوك مسكر لن أنلم أنت مسكر لن أهون مسكر لن ነገ يوم القيامه انت فيتكمن سنناገር ደሞ ሙስሊሞች መሆናችን ካኒ ምን አድር መስከረልን እዚህ ላይ ይገርማችኋል ከሰይድና ዳውድ ጀምሮ ከሰይድና ኑህ اول رسول ጀምሮ እስከ ነቢያችን 314 ነብዩ رسولዎች ተላኩ ተክላላ ሙስሊሞች ነበሩ ሙስሊሞች ወላሂ የወደደው ይውደድ የተቀበለው ይቀበል በሙሉ የበኒ እስራኤል ህዝቦች የበኒ እስራኤል ያልሆኑ ህዝቦች ጠቅላላ ሃይማኖት የተከተሉት አላህ ያወረደው ሃይማኖት እስልምና ብቻ ነው ምን ማለት ነው እስልምና አሁን እኮ ነው እስልምና የሙሐመድ ተከታይ የሚባለው እንጂ እስልምና ማለት እኮ አንተ ተስሊማ ለአምርላህ አላህ ያወረደው መልእክተኛ እሺ ብለህ ተቀበለህ እሱን መከተል እስልምና ይባላል ኢሳ ይሁን ዳውድ ይሁን ዘከሪያ ይሁን በቃ አላህ ያወረደው በዛ በጊዜ ባንተ ጊዜ አላህ ያወረደው ነብይ የላከው ነብይ ወይም ያወረደው መጽሐፍ ተከትለህ ስትሄድ እስላም ትባላለህ በቋንቋ ከመጣን እስላም ማለት እጅ ማንሳትና ተንበርክከህ እሺ ብለህ አላህን የአላህ ትእዛዝ መቀበል ማለት ነው የሙሐመድ ይሁን የኢሳ ይሁን የዳውድ ይሁን የዘከሪያ ይሁን وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا نصارى لا واشهد بأننا يهود لا واشهد بأننا مسلمون مسلموش مهناتشن مسكر مچن يتبالوي يوم القيامة الله سبحانه وتعالى اندزي هلالاتش هوموي بلو يمي مسكرو يمي نقرونو انقدي እነዚህ ሐዋርያት እንደዚህ አሉ ለኢሳ አንተ መልእክተኛ ነህ በአላህ አምነናልና አንተ ጌታዬ እስቲ ከነዛ ሙስሊሞች ጻፈናል ኢድ قال الحواريون ሐዋርያዎች ምን አሉ ያ ኢሳ ኢብነ ማርያም አሁን መጣ ነገር እንግዲህ ያ ኢሳ ኢብነ ማርያም هل يستطيع ربك ان ينزل او ان ينزل في قراءه ان ينزل علينا مائده من السماء ايه ادب بيس هونو طياقه يمسلال ادلم دي حواريوچ منالو انزا 12 حواريوچ 12 كونو معناتيه نو انت عيسى دي استي يا انت الله مجمريا يا عيسى ابن مريم هل يستطيع رب دي يا انت سرب ادلم دي ارى ربي انه لكن انتم ما بدكم متلوت اذا لا نغير يفلان انقلي يا انت الله عند ماد مغب يا مغب ماد ماد ما يبالو ماد كسماء اللي يوردلن يتشال من هالطياق يروح نغير تتراطر الله عند الله عندما يتشال عندما يتشال طياقو ستنبو يتتراطر سنه متايقو يطياقي إذ قال الحواريون يا عيسى ابن مريم هل يستطيع ربك أن ينزل علينا مائدة تا الله عند ماد مقب يعني مقب ماد ليورد يتشلالوي إن الزيلين هون قديه بتلي قرآن قراءات داللي ماوكو لتفسير ميتقمو بالزهنو هذه الآية قرأت بقراءتين أو ثلاثة قراءة سبعية تقرأ عند قرار أهوني من قرارونو إذ قال الحواريون يا عيسى بن مريم هل يستطيع ربك أرلا نزيبه بقرآن يقولون في قراءة سبعية صحيحة ممكن نقرأها يا عيسى ابن مريم هل تستطيع يم اقرار تككل نو يعني انت عيسى الله لمنه ما قد مجب التوردلن كسماي تشلاله طياقو تشلاله نو ادلم دي ولتني اقرار دمو انت الله يشلال وي تشلاله يمنو قلال نو اه يشلاله وي لال دعارجه ان شاء الله الله يسطعنيال مرسو يتوقعلو لكن يا انت الله مغب كسماء اندي اوردلن يشلان وي يميلو غن بتام كبات تياقي نو ستانبو يمياسقيم تياقي مسلال لكن حواريات بنبيو يامنو مرت يهونو يا الله باروش كوناچو حواريا مات ما تقالاچو ستي لتنترو حواري حواري قالوا حرة العين ትላላችሁን ሁር ዒን ሁረት ዒን እኮ እኛ ነው ሁረት ዒን ምን ነው እንጂ በቋንቋ ከመጣ ሁር ዒን ነው የሚባለው ምን ማለት ነው ሁር ማለት በያድ ማለት ነው ነጭ ሆነ አይናቸው በጣም ነጭ ሆነ አይናቸው እነዛ ሁረት ዒን ከዛ በኋላ ብሌናቸው ደግሞ ጥቁር ሆነው በዚህ መልኩ ጎልቶ ይታያል ልድገመው ሁረት ዒን ጀና ያስገባህና ወንድሜ እዛ ስትገባ ያንተ ሚስት ሁር ዒን ትባላለች አይደለም እንዴ ምን ለምን ነው ሁር ዒን የተባለችው አሉ ሁር ማለት شديد البياض ነጭ ሆነው የአይኗ ምድር ነው ከዛ በኋላ ዒን ደግሞ ያ ብሌኑ ጥቁሩ ደግሞ በጣም የጠቆረ ነው ስለዚህ ጥቁር ብሌን በነጭ አይን ሲቀመጥ ምን ትመስላለች ልጅቷ ንገሩኝ እስቲ እንዳትመረቁኑ ብቻ ምን ትመስላለች ወንድሞች አረ ምን ትመስላለች እሱማ አሁን እነተ ነው በጣም እንትን ነው ልትገጽዋት አትችሉ አይደለም ከዚህ የተነሳ ነው ሐዋሪ የተባለው የሁረት ዒን አይን ነጭና ንጹህ የሆነ እነሱ ደግሞ ልባቸው ልክ እንደዛ አይን ነጭ ሆነው እንደዛ በጣም የጸዱ በጣም ኩፍርና ሸክና ጥርጣሬ የሌላቸው ምን ኢማን የሰጣቸው አላህ Subhanahu Wa Ta'ala መጀመሪያ አላህ ብለዋል እኔ ነኝ የሰጣኋቸው አለ ልባቸው ከፍቼ ኢማን ያስገባሁት እኔ ነው እንዴት እሱ ሰጣቸው ኢማን እንደዚህ ብሎ ይጠይቃሉ እንዴት ይጠይቃሉ አላህ ያንተ አላህ ይችላል ወይ ብሎ ይመታል አይደለም እንዴ ይመታል ነገር ስለዚህ ትርጉሙ ሌላ ነው ወንድሞች ምንድነው ትርጉሙ መጀመሪያ አልቂራአ ሳኒያ አልቂራአ ሳኒያ اللي هي هل تستطيع بلك قرها ترجمه تغيره انت عيسى تشلاله ولا وانا لكن يتصافوه من دنو هل يستطيع ربك ان انت الله يشلال وي ايش من العلماء جميع العلماء حواريين تطراطروا ادلم طيب من دنو ነብዮችና ሐዋሪያትና እንደዚህ የመሳሰሉ ከአላህ ጋር እንደ ህፃን ነበሩ አሉ። እንደ ህፃን ህፃን አሁን ምንድነው የሚለው ለአባቱ አባቴ እንዴ እንዴት መኪና ትነዳታለህ ትችላለህ ይላል። አው ይችላልው እስተያሳይ መሳይ እንዴ እንደምን ትነዳት ያቃል ልጅ ግን አላህ አይደለም ያኒ በጣም ስለሚወድህ እስተባቴ እንዴት ነው የምትነዳት ይሄ ነገር ይላል። አንተ እንዴ ይሄ መኪና አልነዳም ብለህ ነው ተስበው ብለህ ጥፍ ትሰጣለህ እንዴ ላ እሺ ላሳይህ ነኝ ትለዋለህ አትጠረጥርም አንተ ልጄ እኔ መኪና እንደምነዳ አያውቅም ብለህ አትጠረጥም በቃ እንደዚህ ይላል ካንተ ጋር ታስቀምጠውና ልጁ እስቲ ሲቁልፉ እኔ እንትን ላርግ ይልሃል ዝም ብለህ እንደህፃን ነብዮች እንደዚህ ነበሩ ና ዋናው ለዚህ ማስረጃ ነው የሰይድና ኢብራሂም واذ قال ابراهيم ربي أريني كيف تحيي الموتى إبراهيم من هو رجل أنت قالت هو سيد الموحدين يتوحيد نبيوك يعني يبلاي النتي اللون سيد الموحدين أبا الأنبياء يا نبيوك مرين إهنو أباتنو بتوحيد من أينت إن كان يمتا وتألت نبيو إبراهيم من علي أريني كيف تحيي الموتى انت خليل الله تبالو تقالك ابراهيم خليل الله مهونو مندنو خليل ما نتالو تخلل قلبه بحب الله يا ابراهيم لبكو تاشتوال تكبوال بمن يتكببوا بالله فكر بالله فكر يتكببوا لب انت جيتها انت نو يموت سو متنساو بله يطيقال انت التترترم قال اولم تؤمن يا ابراهيم اتم من دي قال بلى يا ربي كيف انا من تقول تقال اندزي بلا يطمئن قلبي يا ربي حصان كنوا كالله قال حصان كنوا يناغروا يالو انيكو التترتركم انتما مدنو دومو انت يموت مملس سماينا مريت በሙሉ አለ መሰሶ ያስቀመጥከ ጌታ አይደለህም እንዴ በዚህ አልጠራጠርም ጌታ ግን እኔ ለማየት ፈልጋለሁ እንዴት አድርገህ ነው እስቲ የሞተ የመሰበሰ ወደ አፈር የተቀየረ ህይወት አልብሰ የምታነሳው እንዴት ነው ብሎ ጠየቀ አላህ Subhanahu Wa Ta'ala ያ ቀልበልቦ ያለው أولم تؤمن؟ قال بلى ولكن ليطمئن قلبي. قال فخذ أربعة من الطير. إن أردت وفوسا كذا إرادة تشوش أفعلك أتشو بك عن بأليت أدرك أتشو بك شف لك لك لك لك أرجع ودبيت ودشك عن دميهون لو أتشو أردتم كذا هلا تنش كذا يوسرك بنترو بترارا لايت ألت على أرجنا كذا تراتشو إن أنت وفوش ودشك أيتك أي راتشو نو بلاتشو نا أي برروا لما تقولوا لهم ألو ألو خلاص اندزينو حواريات دمو من ألو نريد أن نأكل. نعم هل يستطيع رب أن ينزل علينا مائدة من السماء؟ قال عيسى اتقوا الله إن كنتم مؤمنين. ننت يا قد أيكوا باقاتشو مدنو يتياك أدمو أدب أرقوك الله قالاتشو. قالوا يا عيسى بلينا نقرأ تردو نقرأ نريد أن نأكل مجمرا يا سماء. شوف انت هتسألوا ولهم يا سماء مجد كونو دس يالن لما بلات كالله حتشن بيتاتشن يا سماء مجد انديابلا نفلق اللن عند ولتن يا دمو ان ازاك هادي وجه يهن تأمر سيايون يا منانو يهن كانت تأمر سيايون مجد كسماء وردو سنبلا سيايون رئيسو يقبدا متا عيسى بلو رقف بلو ليامونات شو. قالوا نريد أن نأكل منها مجمرة قبطة لن يسمى مقبن دن بلا وتطمئن قلوبنا. إبراهيم قالوا دم متوب متو إمنتها لن قل أتنا الإمنتاتشن ونعلم أن قد صدقتنا ونكون عليها من الشاهدين. كذب هلا أنت أنتني يا رسول مهنكن أفاتشن ملتن دعوة سنادرق هزبو دمو يهن تأمر سيال قد تيامنال بلو نكرو. قال عيسى يعني قال عيسى بن مريم الله شوفوا هم نجر دعاء كذا رجع عيسى نبيه ترساتشو عند نجر يتأيك على القرش وين يهود من دون ما يعرفوا النبي عليه السلام وين بلداتشو وين بإجاتشو نبى ملاساتشو اللهم إلى النوم الله يقبلاتشو أتاكم من أنت نجر عندك الخطبة يا درجونا شو النبي عليه السلام جمعة مريتو درقاج مريتو بتقن درقاج سماي زناب يلم انسساتشو كسو سوتشو متقطط ما وهات حتى عندو قد ارتنيا نو متو يا رسول خطبة يا درقو كنو يا رسول الله هلكت الاموال انا زناب نفلق لنا هلاتشو من ادرقو نبياتشن هني خطبة شو اقوارت امنا لنا اجا شو استو اللهم اغثنا اللهم اغثنا اللهم اغثنا زناب ستقنه والله والله جميع الصحابة نبياتشن جنا كخطبة كونبرو سايوردو نتشن برو سماي ورد قرطة قيرة دمنا ونقود قوادو متى كمسجد الوطة نمديو نبياتشن سأسلم كونبرو إيه وردو كافي تاتشو كراساتشو كتيماتشو وها إيه تتبت أبنى وردو زناب متى كأن النبي سأسلم بإجاتشو قلف اندالنو ميمسلو يا سماي قلف بإجاتشو ألو كفت تارقو زنابا زنبون دو متلو نزي ست سما نا نبيوش نزيه نبارو. قال عيسى انقري سيدنا عيسى هنتيا كتهو على شونا عيسى بلو انتنا تردو اني اقول ان بلا سنفلقني الله انتسقى يا الله انسيساي ولتنيا نقر دمو بدن بكت ارقن امتاشن لتنكر سوستنيا دمو هزبو يا من السنوك. قال عيسى بن مريم اللهم ربنا انزل علينا مائدة من السماء ولو دعاء الرجل تكون لنا عيدا لأولنا وآخرنا وآية منك. إذا وانا ونقروا مجمرة عند مقبك وردك كسماي كل قزي يهك أنكو الله سبحانه وتعالى كسماي مادنا مقب يا ورد لنك أنكو نوبلا إدنا رقوالن نتأنزل نفنتأزالن نتدستالن نسكالن إن الله يوردالن مقبك النوبلن إدنا رقوالن ولتن يادمو تلك تأمري هوننا وآية منك وارزقنا وأنت خير الرازقين. كانت تلك تأمر نويه نقر حزبو بني إسرائيل يهودوشنك إزاي نبرو سوش يهن تأمر سيايو اندي عملون إلال. نا عيسى دعا المكيين مثلا. قال عيسى بن مريم: اللهم ربنا أنزل علينا مائدة من السماء تكون لنا عيدا لأولنا وآخرنا وآية منك وارزقنا وأنت خير الرازقين. يا الله مرسن تبكه الله من لسي. قال الله: إني منزلها وبعض العلماء يقرأها منزلها، إني منزلها عليكم أنت حواريات عيسى، أنت حواريات، نعم إني أوردوالله نقبو أوردوالله، لكن يهنا ورجي بلتاتشو تتاتشو أيتاتشو يا الله أنت لك أن ترتاتشو ككفراتشو عليه، فمن يكفر بعد منكم فإني أعذبه عذابا لا أعذبه أحدا من العالمين تتنكقوا ألاتشو يهنا ورضوالله كذبوها لكن ما شوف كادر رقاتشو ما فيز كادر رقاتشو ككفراتشو إني لما نمسو عذاب يما ورد الله نقر أدنم كباد كتأثنو ما ورد الله عليه. إذن بزي أهم بنببنو آيات سنت نعمة سنت يا الله النعمة يا الله نتقالو يتقسم منانو سبات عند يقول وقد عدد عليه بالنعم سبع نارو إذ أيتك عند، يعني جبريل أو رجاء بانتقون هنو كانتن دمي قواز عندما يردها تركوا عند وإذ علمتك دمو صحفات منها من هنو بتقام يانتن يدركوا يستماركوا هنو إلان وإذ تخلقوا عندما يعني وف عندما تفتر منها من يدركوا إنيني وإذ تبرئوا الأكمة أور يمتادن وإذ تخرج الموتى يموتوا سوتشك مريت كفر عندما توتى وإذ كففتوا إن زمن إساد لقدموا سفر لقدموا إننا يتكناك الكواتشو وإذ أوحيتوا لحواريات دومو بانتي أمنو يعني انتم دميلو إن يدركوا تيهنو إلى أمي نعم يتقارن للكواتش القيامي بنزا أو لبتش يمن نبو أهيهنو ويتقار الله اندقنا الله من عليه يا عيسى بن مريم يهونو تأمر ستا درق يموتو كهوركوا ستا وطا يا ورسو ستا دن اند يعني بشكات افتفه وف ست سرع يهونو تأمر يا سيهو لسنت أمت طيب أنتن الله بنو مجزات جمهور النسو. وإذ قال الله يا عيسى بن مريم أأنت قلت للناس اتخذوني وأمي إلهين من دون الله استمت أيك واندموش إحنا قر كريستيانوش راساتشو تسبسبو نجي بجورتشو من سبوت نقرنو إنيامي من نسماو نقرنو الله كعيسى عيسى سيت أيك انجدي يا الله دمسي السمان كريستيانوش يهونو ولا يهودوش كافيروش أصلا كافروج يا الله دمس لمسمات الدليل لاتشو إيماوك ألب بهن لاتشن لكن ياك ألو بمن دم ياكو تكنيكو لالله نتوه ولكن الله سبحانه وتعالى عيسى سيت أيك الله من دت أيك عيسى من دم اللسي هنو يا النزا كريستيانوش الله نن الله كونه يالو تنى أنتنا مريم الله نن يالو بزاق زين የሚቋጫቸው የሚጸጸቱ ጸጸት አንዳንዶቹ ዕለማዎቹ ምን ይላሉ እንደዚህ ነው ወይ ብለው እጃቸው ኮነ እጃቸው ጣቶች እያነኩ እጃቸው ጣቶች እያነኩ ሳይታወቃቸው ይበላሉ አሉ። እንንጃ በማርኛ ገባችሁ? አንድ ሰው ለምሳሌ በደሉና ቅጣቱን ስትነግረው ጣቱ ያኘካል አይደለም? ጽኑ እዛ ጊዜ እንደዚህ አይደለም ጣቱን እየበላ ነው እየቆረጠመ ሳይታወቀው ጣቱን ይቆረጣል። አሁን ማስተካከል አይሻልም ወንድሞች? ማንኛውም ክርስቲያን በኢሳ ኢላህየም እንሚለው ማርያም አላህ ነች እንሚለው ክርስቶስ ስላሴ ምናምን እንሚሉት ወገኖቻችን አሁን አቋማቸው ቢያስተካክሉ ነው ጥሩ መሰለኝ። ወይ ቃል الله يا عيسى ابن مريم Anta İsa. Unet ante. İni Allah nin tegazun. Bil hal bad dunya. Men neza kristiyanet indezi bil hal. A anta kulta lin nasi. İttekhidhuni. Ve ummiye. Ngedih zihlay. Gilt sehuna masreja. Maryam inda Allah inda mutukwattar. Maryam di. Min masreja asfellegen. Basmara katama. Inda Maryam. የሚባል አንድ ቦታ አለ እንደ ማርያም ስሙ ራሱ እንደ ማርያም ነው የማርያም ስዕል አለ እዛ ማሻአላህ ተራራ የሚያህል ሐውልት አለ እዛ ሴቶቹ በሙሉ እኮ ነው ጥዋት በተለይ እሁድና ቅዳሜ ተው ሴቶቹ ከአስመራ በሙሉ ግልብጥ ብለው እዛ ሄዳሉ ልጅ የፈለገች ጤና የፈለገች ከባሏ ችግር ያላት ምን ያላት ማርያም አንቺ እኮ ነሽ አንቺ ምንሽ የሚሉት እንደዚህ ነው أهم ما الله رجع تعلم. أأنت قلت للناس اتخذوني وأمي إلهين؟ إن الناتين جيتوش ناتشو إله ناتشو يعني فتاري ناتشو بلوم ألك من دون الله الله أنت ته إنين لن يتجزون ألك؟ عيسى من النساء قال سبحانك ما جملك على وتر سبحانك أين صديقتا صدق تلك جيتا كهم بذلت يسأد أحد اللهم دي أنتي أنتي تندزيه لألو إني أملاك أباريا إني بتقام بتقام بتقام كانت تقع من النقري للن فتور دكما فتور لانتي لتلقو لمتكبرو نسوهنكو جيتا تتشي لني تقزوني لألو لرندتي هنا الجيتا يندزي قال سبحانك الزي لاي أندان دو يتفسير قرآن يمي بتعم يمي مرق قرنا يميكو الزينا يقوم له قال سبحانك الله الله أنت نصف جيتا كالزيه راك جيتا كبدلة راك أرك جيتا ما يكون لي أن أقول ما ليس لي بحق إن ديتي لني ما يقبان يقر إن ديتي قبان يقر إني إلهني لكن إلهي يمثلو هدو لا كريستيانوش بعلم يقول له إلهي يمثل كريستوس እንዴት እኔ ኢላህ ኢላሉ እኔ ደሞ እንዴት ኢላህ ነኝ ተገዙኝ ኢላልሁ እኔ ሱብሃንአላህ يقول اتخذوني وامي الهين من دون الله قال سبحانك ما يكون لي ان اقول ما ليس لي بحق የኔ መብት ያልሆነ ነገር የማልችለው ነገር ለኔ የማይገባ ነገር እንዴት ተገዙኝ ኢላልሁ ከዛ በኋላ ብዙ ያለቅሳል አለ ኢሳ ብዙ ያለቅሳል እዛ ጊዜ إن كنت قلته يالكوت والله إني هون ينقدر سفسر وندمج يتعين نوكم تكتروا يتعين نو مفسروا عند سو لمسألة يلا درجوا نقدر أنتته أنت تنان تنا يقال نج سبه وتعد النم متفسر يسرح كسودا سويه كل ندرب سويه من برا درجة مه نقدر يلا كسر سويه النزيت أنا توشكو የማይሙት ነገር እኮ የለም እኔ ያደርኩት ከናቴ ነው በዛ በንፋስ ስልክ ነው ያደርኩት ልጅቷ ያለችው ደግሞ በዛ በኤርፖርት አጠገብ ነች የተገናኘን ነውና አይቻትም አላቅም ያለቅሳል ያላደረገው ነገር ብርታን ስለሆነ አሁን ደግሞ ኢሳ ብዙ ያለቅሳል አለ قال سبحانك ما يكون لي ان اقول ما ليس لي بحق ان كنت قلته فقد علمته بيكونه أنت تقول لجيتاي يا قال دمو الله سبحانه وتعالى لكن هزبون لما سماتنا ونزيه منه إن الزاكر السيانوك إله يالوت الله يالوت لعيسى يسمو تستي استي يعني من دونه ستنهاتش ويوكو إن كنت قلته فقد علمته تعلم ما في نفسي سلني بتنتب أنا بهزرزر سلني تقال له ولا اعلم ما في نفسك سلام تقول اني عليك سلا الله يمي اقسم لله من انته تنتناو نغرو جيتا مهونو بتشا نو مناقو نصوح مهونو اناقالن سموچ يالوت بسموچ اناقالن انجي يا الله ما لنت ما ننسو اياكم يا عيسى ما لنت قد الله ياكل ان كنت قلته فقد علمته تعلم ما في نفسي ولا اعلم ما في نفسك إنك أنت علام الغيوب ولا تنيبت أج علام الغيوب علام الغيوب من ما يتنو يتصور يتدبك يما يتاينقر يمتاك أجيت أدن الله من دي ما قلت لهم اي من ما قالكاتشو خيب اري تلك فتنا كون والله تلك بتلك فتنا فتنا لا يودقوا سيدنا عيسى طيب مدنا يالكاتشو انزي اله بنو يمجزو هنا يكبروا مدنا يالكاتشو يقول عيسى ما قلت لهم الا ما امرتني به انت عززكم يالكاتشو دي من اللي بلاتشو انجدي كزي بلاي مدنا يالكاتشو ما قلت لهم الا ما امرتني به ان اعبدوا الله ربي وربكم ወገኖቻችን ክርስቲያን እሺ ኢላሃችን አንዱ መጀመሪያ ማወቅ ያለባችሁ የእናንተ ኢላህ በቁርአን በዚህ ኢላን አትበሉ በዚህ በሰማይና በመሬት ሁለት ኢላህ እንዲኖሩ አይቻልም ሁለት ጌታ ሊኖር ይችላል የክርስቲያን ጌታና የኛ ጌታ እንደዚህ ቢሆንማ የፀሐይ ጌታ እኔ ዛሬ ፀሐይ አውጣም ብሎም ቢካለ አዱነት ጨምማለች የዝናብ ጌታ ደግሞ ይመጣና ዛሬ ዝናብ አላወድም ለሶስት አመት ግን ደርቀን ሞታለን ሁለት ሁለት አላህ በቁርአን በዚህ እኮ ነው ይላል ሁለት ሶስት ኢላህ ቢኖሩ ይጣሉ ነበር ሁሉ አይደለም ወንድሞች እስቲ እንበል የሰማይ ኢላህ የመሬት ኢላህ የጨረቃ ኢላህ ምናምን እስቲ እንበል ወላ ጉዳችን ወጣ ነበር ድምጣችን ወጣ ነበር ኢዛ ምን አለ ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ ان اعبد الله ربي وربكم يعني الهنا ان انت اله يعني اللهنا ان انت الله عندنا ونا تغزوت وكنت عليهم شهيدا ما دمت فيهم اني بربركبت بهوتي من دلالو اق نبر اني بنبركبت يكفروا قالوا انزا يهودوج ايش برو يتكثرون دم حواريات نبروا እስከዚህ ድረስ ነው ዑቀቴ ከዚህ በላይ የለኝም ስለዚህ በህይወቴ በነበርኩበት ተቀስ በትለኝ እነዚህ ሐዋርያት በእኔ አመኑ ሌሎችም ከፈሩ ፈለማ ተወፈይተኒ ከሞትኩ ተወፈይተኒ አልሞተም አይደለም ከወሰድከኝ በኋላ ማለት ነው ከመሬት አንስተህ ወዳንተ ከወሰድከኝ በኋላ ኩንተ አንተ الرقيب عليهم አንተ ነበር የምትከታተላቸው እኔ ወደ ሰማይ ሳረግ ግን ወደ ሰማይ ስትወስደኝ ከኔ በኋላ ምን እንደተደረገ ምን እንዳደረጉ አንተ ብቻ ነው የምታውቀው እንጂ ጌታዬ وانت على كل شيء قدير የሁሉ ቻይ የሆንኩ ጌታ እንደዚህ ፈተና ለምን እንደዚህ ጠይቀኛል ጌታዬ ይላል ከዛ በኋላ ዝም ይልና አሁን والله عجبك والله عيسى ابن مريم ይሁሉ በድሉት ከፈሩት ሊገድሉት ፈልገው እንደገና አለ ሐዋርያን ሌሎቹ በጣም ጠማማ ሰዎች የነበሩ አሁን እዛ ሆኖ በጣም ጥሩ እየተመኘላቸው ነው ምን ይላል እንቱ አዘብሁ ነቢያችን ይህን ሲያነቡ ሁሉ ጊዜ ያለቅሱ ነበራሉ በል ዑለማዎቹ አሁን والله شيخ عدل الكلباني ታቃላቸው አይደለም عدل الكلباني هاي امست امت بستجربة وهن يسجد قد اني مسكرني بزيه ايا سيدرس لكن هس انا لك سنبر انتو عذبهم جيتاي بادر رقوت وانجل كاكتحات جو فإنهم عبادك وانت باريانات جو بانتنا بباروت جو مهاك الإجيال اسكبا بهم عفو التلات جو بس لنجل لا اعذبهم እቀጣቸዋለሁ ካልከ ደሞ ባረቹ አይደለም እንዴ እንቱ አዝብሁም فانهم عبادك وان تغفر لهم عفو ካልካቸውስ እንዴ ባህሪያተህ ነው እንጂ فانك انت العزيز الحكيم انت ما تشنف ጌታነ ከባድነ ኃይለኛነ لكن ያንተ ኃይል ያንተ ክብደት ያንተ በጣም ቁዋ በሆነ ባልሆነ አታውለው ሐኪም ነህ ጥበበኛ ነህ አንድ ሰው እኮ ቦዲ ቢልዲንግ ተናሮ በቃ 10 ሰው ለመምታት የሚችል ሰው አቅል ካለው ግን ምንድነው የሚያደርገው በሚሆነው ነገር ነው ኃይሉ የሚያወጣው እንጂ አገኘው ብለ የዚህ ጥርስ ያፈርሳል የዚህ ደግሞ ትከሻው እንትን ይለዋል ለዚህ ደግሞ ራስ ያጣመዋል እንደዚህ አይደለም እና علم بعلم ነው የምትሰረፈው ይላል انت تعذبهم انهم عبادك وإن تغفر لهم فإنك أنت العزيز الحكيم. ينهر نس السماء الله سبحانه وتعالى فردوست على قدي من يال قال الله هذا يوم ينفع الصادقين صدقهم. እንግዲ በዚህ ቀን እነዛ ሁለተኛ ሆነ ሰዎች ሁለታቸውና ኢማናቸው ቢጠቅማቸው የሚጠቅምባቸው ቀን ነው ዛሬ። እነዛ ካፊሮች ደግሞ ኩፍራቸው ወደ ጀሃነም የሚያስገባቸው ቀን ነው ዛሬ። የሚናገር ሰው የለም፣ የሚናገር ኃይል የለም፣ እኔ ብቻ ነኝ ፍርድ የምሰጥ ዛሬ ይላል። እነዛ ሁለተኛ ሆኖ እንደ ኢሳ ኢብኑ መርየም እንደ ሐዋርያት يمساسر السوج لهم جنات تجري من تحتها الأنهار خالدين فيها أبدا لمن رضي الله عنهم ورضوا عنه ذلك الفوز العظيم. النزاع قريه يهن عينت فتنا سفتن سيدنا عيسى تياك أننا من سنتنا الهلو يهن نقر سنة قر الله سبحانه وتعالى مجأة رشاة من عليه قريه اندزي مساسر السوج بعيسى أمنوا يتكتلوت ኢሳ ራሱ ነብዮች ራሳቸው ሩሱሎች ራሳቸው ነብዮቹን ተከትሎ የሄዱ ስድቅ ያላቸው ሰዎች በሙሉ ጥቅልል አድርጌ ጀነን ማስገባቸው እኔ ወደድኳቸው እነሱም ከወደዱን የተወደዱ እንግዲህ እኛ ነን ይላል። خالدين فيها ابدا رضي الله عنه ወደዳቸው ورضوا عنه እሱም ወደዳቸው ወደዱ። ይህ ነው እንግዲህ ድል ተጎናጽፈዋል። ይህ ነው እንግዲህ አትርፈው አለሚባለው ቀን ذلك الفوز العظيم. فوز العظيم ማለት ትልቁ ድል መጎናጸፍ ማለት ትልቁ ማሸነፍ ማለት ይህ ነው። ከዚህም በልጥ የለም። ከዛ በኋላ የመጨረሻው አያ አላህ سورة المائدة ሲያጠቃል ምን አለ ወቁ የኔ ባሮች لله ملك السماوات والارض وما فيهن وهو على كل شيء قدير. ለምንድን ነው ታች ላይ ቀኝ ግራ ዳገት ቁልቁለት መወናበድ በዛ በዛ የምትሉ? የፈለጋችሁን ነገር ብትደርሱ ሰማይ መሬት በሁለታችሁ መካከል ያለ ጠቅላላ ፍጥረት የኔ ምልክ ነው። እንደፈለኩ የማረገው ጌታ እኔ ነኝ። لله ملك السماوات والارض لم يقل سبحانه وتعالى ملك السماوات والارض لله لا بدأ لله ينينو ملك السماوات والأرض وما فيهن بسماي بمريت بمحكلات شوية اللي فترة بمودو كقندان جمرة اسك عرشي يني ملكنو اندفن لكو مقلبة بطأو بهولة تتعاتي مقلبة بطأتشو النزهنات شو وهو على كل شيء قدير بلو سورة المائدة بزيه إذا مدموا أن الله سبحانه وتعالى. إذن يهن نقرسي سماء የሚቆጭ ይቆጫል ወይም ይደሰት ይደሰታል። ተሙሉ ከሰይድነ አደም ጀምሮ እስከ የውም القيامه ሰው ተሰብስቦ ይሄን ንግግር በጭንቅላቱ ሲያስገባ ወየላቸው ኢሳ አላህ ይምሩት ወየላቸው ማርያም ሰጣነች ታደናነች ታሙታነች የሚሉት ወየላቸው። والله እኔ حقيقه ልንገራችሁ ይህ ኪታብ አሁን ስናነበው የቆየነው ብንወድም ብንጠላም 1443 ዓመት ሆኗል ከወረደ። 1400 ዓመት ፊደል እንኳን አልተቀየረም። ፊደል ሙሽቃል አይደለም። ሙልክ የምትለው ሙልክ ሆነ አጣቀም። አንድ ቃል አልተጨመረበትም፣ አንድ ቃል አልተቀነሰበትም። ነቢያችን ሰለላሁ ዐለይሂ ወሰለም እንደ ተረከቡት እስካሁን ድረስ አለ። በል እስከየው መልቂያማ እንደዚህ ብሎ ይሄዳል። ታቀማችሁ ይሄ ቁርአን በመጽሐፍ ብቻ አይደለም የተጻፈው፣ ሚሊዮን በሚሊዮን የሚቆጠሩ ሰዎች በልባቸው ተቀርጸዋል። እኔ አንድ ነገር በጣም የገረመኝ ልንገራችሁ። ሙአመር አልገዛፊ የሊቢያ መሪ የነበረው 40 ዓመት ሰው የጨፈጨፈና ብዙ ሰው የበደለ ሙአመር አልገዛፊ ሁላችሁም ተቆጥ ነው ብዙ መጥፎ ነገር ሰርተዋል አሉ። አንድ ነገር ያለው አለ ማንኛውም የእስላም አገር ወይም የአረብ አገር ያልሰራው ስራ አንዲት ስራ ነበረችው አለ የሰውየው። ምንድነው እሱ? ሊቢያ ትልቅ አገር አይደለችም? ህዝቡ በጣም ብዙ ሰው አይደለም በሊቢያ ያለው? لكن القرآن يحفظه هتصاروش عند مليون هتصار نبروه أقر ما تشوف بليبيا عند مليون قرآن شنددو بلبات شواز كمتوت عند مليون سو نبر بليبيا بيتشا استي هند أقر هيدو باكستان أقر هيدو سعودي عربيا نو استي استي بإسلام أقروش هيدو سنت مليون نو قرآن شنددو كتش هذا الرقم مسعف بكدد مسعف بتأفا مسعف بند بكتن بلباتشن كتش بلون يعلو قرآن أي كيرمكو إنا نحن نزلنا الذكرى وإنا له الحافظين كان قد ولا الله قرآن إنين يورد كت اسكئلتك يا ما إنين هم حافظوا إنين هم تطبقوا عندك كان كوانا يتشأم ربتهم عندك كان كوانا يتكنا سبتهم هلو مش عارش هاني قريم الله رقم السنة كأند هلت ما تقامت بفيتنو عندو مرينة برانو أهون كريستياننا يهود إسلام سوستم تتعلم يني هيمانو تبلتال يني هيمانو تبلتال أهون تكاسو ودزا مريه أهون من على شو مريو استينا أنت يهود باباس بس عافية اللي أنت كريستيانس إنجلي هي اللي أنت سكوراني هي اللي هلوم قرانا شو إزو كوش عالو علي أهون መጻፉን ያዛለው ላንዱ የክርስቲያን መጻፍ ያዘና አንድ ነገር አነበበና ቀጠላል ከየት ያምጣው ቀጠል ባንድ ፔጅ አንድ ፔጅ እንተናለና አንድ ነገር አነበበ ሰውየው መሪው እኮ ነው ላንድ አንድ ባለውና እያነበበ እሺ ቀጠላለው ለዛ ቀይሱ እንዴት ቀጠላለው እንዴት ቀጠላለው አለ እሺ እስቲ አንድ እስቲ ከእንጂል አንድ ምን እስቲ እንጂል አለው ትኬት ላምጣው እያየሁ አነበው قال يوم عندي تنبؤ له يا غزابي هك قال عندهم متروت او طيب عندهم الكلمه لي وان سنتنس ما عندهم الكلام قال هي يهودين طروا اسمع يا باسي اسمع فاندي عندهم اسمع منهم نغير الكلمه لي شيخو طروت مصحفه يتعلى ايه هو مصحفه فتنا استي قرا لهالنا قرانا قتلالو من قتلالو مصحفنا اسقمطالو من بنو مقتلو عليه مصحفنا اسكمت كمجمر اسكمچرشا انت سمعنا ان لا نبلها له بهت الذي كفر ان مري غرغبوا مدن انتراله هاي مصحفه اسكمتو انت ما كانبكم لا قتلاله يقلاله له مصحفه اسكمتونا اني وين دمو مصحفه عند سويهو ادنا الحمد لله رب العالمين الرحمن الرحيم اسك قل اعوذ بالقرء السلاي انديت له اندي كلام الله هذا كلام الله شفاء በደማችን ውስጥ በልባችን ውስጥ የተቀረጸው እኮ ነው አለ ታሪክ አይደለም ቆይ ወለት እና እንደዚህ ነው እኔ አንድ ትልቅ ያለችኝ ሐቂቀተን ያን ለፉከራ ሳይሆን በሰባት አይነት ቁራአ ቁርአን የሸመደደች እና በሰባት አይነት ቁራአ ተቀራለች يعني القراءه هي 10 በሰባት አይነት ቁራአ ቁርአን ተተርጋን ተቀራለች አራት ጊዜ የወርቅ ሜዳል የወሰደችው ልጃነች እዚህ በሳውዲ አረቢያ ለላ ወደላ ሰምሄድ ማለት ነው ስለዚህ ቁርአን እነዛ ወርጎነቻችን ክርስቲያኖች ምንድነው ይህ እንዳትሉ هذا كلام ربي سبحانه وتعالى يالله قال له لا ياتيه باطل ولا شيء من بين يديه ولا من خلفه طبقوا كنيا كهون شيء ابتطبقوا አሁን ያነበብከው እሱ ነው የምታነበው ካንቺ ማለት እና ይህ ቁርአናችን ይባላል ሂዳያ ይስጣችሁ ምን ልበላችሁ والله እኔ ክርስቲያን ሲባሉ እኔ ብዙ አልጠራቸው ምንድነው ዱዓርን ማረግላቸው አንተ ጌታዬ ለኛ ብርሃን ያስገባህልን ለነሱም ብርሃን አስገባላቸው አውቀው ካደሉ ስለማያውቁ ነው እኔም ነው እኔም በዚህ ነው ምለው والله እንግዲህ ከተሳሳትኩ الله አፉ ይበለኝ ያ ረቢ هؤلاء الكفار لا يعلمون شيء سلم ما يقولوا نبياتين سدبه كاندو كدنمارك مدنو نبياتين سدبه والله ما ننتاچو سلم ما يقلو تلقنتاچو سلم ما يقلو نبي محمد ما مهونن تاريخاچو بيانبنرو ونته نو يالق سنبر انكون يسدباچو ولكن بزو نغير يتدبقباچو علنا الله يغرلاچو الله هدايه يسطاچو نباچو كفتو اኛ يتردانو ياسرداچو بيينو زممملو ስለዚህ ይህ ነበር መጨረሻ የሱረት المائده 120 አያ ነውና በ120 እንትኑ ተጨረሰ ኢንሻአላህ ነገ እንቀጥላለን ወስጥያቀንም እንጠይቀው ገና አላሰብኩምና ነገ ያገናኘን አሁን ግን ወንድማችን اخي في الله አለ ወንድማችን ابن جمال አለ እንግዲህ ሌሎችም አሉ እስቲ ለበረካ ስትሉ ስለበረካ ሱረት المائده እየሸኘናት ነውና ከኔ ጋር ሸኘዋት እስቲ من دبتلوت مايكو لمنت لأنه بارك الله فيكم والله أعلم وصلى الله على نبينا محمد وعلى آله وصحبه أجمعين مايك فري السلام عليكم ورحمة الله وبركاته فجزاكم الله خير الجزاء وأحسن الله إليكم أستاذنا وشيخنا الشيخ إبراهيم سراج الله بركة بركته يا درجوكم الله سبحانه وتعالى بركة لكم رجوت الله يدرجاتكم كلهم يسوا ارايا يمكثر يدرجاتكم يا مسلموت وندموتاتنا رجاتنا بعالمنا يالوم እንደዛ ወላጆቻቸው የሚያስደስቱ ልጆች الله ያድርግልን الحمد لله ተጉዘን سورة المائدة መጨረሻ ላይ درسናል الله بركة ያድርግልን እኔ አንዳንዶቹ መጠቃቀስ የምፈልገው ነገር ስለ ነብዩ ኢሳ አለይሂ ሰላም በተለይ በስተመጨረሻ የተነገረን ለኛ ሙስሊሞች ያ ሼኹ እኔ ቁርአን አንተ ጀመረህልኝ ሳይሆን እኔ ራሴ ከመጀመሪያ እስከ መጨረሻ አነባዋለሁ ያለው والله هذا فخر للمسلمين المسلمين በጣም ትልቅ فخر ነው እንደምታውቁት ነብዩ አለይሂ ሰላቱ ወሰላም ከመካ ወደ ሐበሻ صحابوتين سيلكو جعفر نبر امير ادركو يلاكوت رضي الله عنه وارضاه جعفر حبشا اندرسه استي ود نبياچو كوردو قران انببلن سيلو تتغتو انببلت بتلي مناسبه يالو غزيو يتبقه يونه قران انببلتنا لبو تماركو انديوم نجاشي انقسه انقسوان قرانو ሲነበብለት በዙሪያው የነበሩ በጣሪቃዎችም አልቀሰዋል ቁርአን ይሁን መልእክት አለው ሱብሃንአላሂ አልከሪም ነሁላችንም ማዕናው በማወቅም ቃሉ በመሐፈዝም በየትኛውም ዓለም የምንገኝ ሙስሊሞች ከፍተኛ የሆነ ጥንካሬ ልናሳይ ይገባናል እዛ ቦታ ላይ የጃዕፈር ቦታ ላይ ወይም የዚህ ሼኹ ቦታ ላይ ከቄሶችና ከአይሁድ መምህራኖች ጎን ተሰልፎ የነበረ ሼኽ እኔ ወይም የኔ ቢጤ ቢሆን ኑሮ ምን ይውጠን ነበር አላህ ማለት ኢንሻአላህ ጀዛኩም الله خير الجزاء ወንድመቶቼ ምንም እንዳትጽፉ ተው አስተግፊሩላህ የሚለው ማትጻፉላችሁ ኢንሻአላህ ተው ይነበብና በድንቅላታቸው ያለው ተው ያሳዩን ስለሆነ እንየው ኢንሻአላህ አፍሽሩ ብዙ ምን ተናስተበሉ አላህ ማለት ሰማይና ምድር የፈጠረ የማይታይ የማይለይ ያልወለደ ያልተወለደ ከሴት ልጅ ይወለዳል ተብሎ የማይጠበቅ አንድ ጥቂት የሆነች ኃጢያት ለመማር ሲል ራሱን የማይሰቅል ሃያል አምላክ ሊፈልግ ቦታው ሆኖ ትቸዋለው ማለት አቅም ያለው ነው አላህ ብሎ ማለት ሙስሊሞች ሁላችንም የምንገዛው እሱ ነው የኛ ኃጢያት ለመማር ራሱን መስቀል የማያስፈልገው አምላክ ነው አላህ ብሎ ማለት አላህ ስለሆነ ኢንሻአላህ ባውንስ ማታድርጓቸው ቀይ ማትስዋቸው የሚጽፉትም ወደ ላይ እንትናት ተበረባቸው ኢንሻአላህ ጀዛኩም الله خير الجزاء አላህ ማለት እሱ ነው ከዛውጭ በቁርአን ካላችሁ الله لا اله الا هو الحي القيوم لا تاخذه سنه ولا نوم الله ብሎ ማለት ያ ህያው የሆነ ራሱን ቻይ ዓለሙን በሙሉ ቀጥ አድርጎ አቆሞ ያስቀመጠው ነው الله ብሎ ማለት ከሱ ውጭ ማንም አምላክ የለም በሶስትም ሆነ በአራት የማይከፈል ላ ኢላሃ ኢላሁ ይሄ ነው አላህ ብሎ ማለት ሙስሊሞች የምናምነው አላህ ይሄ ነው طيب እና እኔ ወይም የኔ ቤቴ ቢሆን ኑሮ እዛ ቦታ ላይ ያ መሪው በሚጠይቀው ጊዜ ምላሹ ምን ይሆን ነበር እስቲ ቅራልኝ አንዱ ጀምሮ ቅራልኝ ብሎ አሁንም ይያዩ እንደነሱ ነበር የሚሆነው ማለት ነው ከነሱ ለየት የምንልበት እስላማዊ አካዳሚን ልናስተካክል ይገባናል በተለይ እንደዚህ አይነት ታሪኮች ታሪክ ብቻ ሆኖ መቅረት የለባቸው ኢንሻአላህ ተዓላ ሌላኛው سبحان الله، الله سبحانه وتعالى، الله سبحانه وتعالى نبي عيسى عليه السلام سيطيق اكو نبي عيسى عليه السلام سبحانك انت يقرات الجبا انت يفطركو كانت غير كمستكاكل انت طرات يتجبا املاكنا. قال سبحانك ما يكون لي ان اقول ما ليس لي بحق لني ما يجبا نجر ما لتو لني تجبي አይደለም በመጀመሪያ ደረጃ ደረጃዬ ያልሆነው በንግግር ልገልጸው አይገባኝም ብሎ ነብዩ ኢሳ አለይሂ ሰላም አስቀምጧል። ቁርአን እዚህ አስቀምጦልናል አይደል? እንግዲህ ቁርአኑ ተፍሲሩ ካወቀው የነብዩ ኢሳ አለይሂ ሰላም ምላሽ ካወቀን የውመል ቂያማ ወአለይኩም ሰላም ወራህመቱላሂ ወበረካቱ የውመል ቂያማ አላህ ሱብሃነሁ ወተዓላ ይህች ኡማ ኡመቱ ሙሐመድ ሰለላሁ ዐለይሂ ወሰለም ተኩኑ ሻሂዳ ዐላ ልኡመም ለቲ ቀብለሃ ከኡመቱ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ያሉ ኡመቶች ሁሉ መስካሪ ትሆናለች። እያንዳንዱ ነብይና እያንዳንዱ ኡማ ማን ነው የሚመሰክርላችሁ ተብሎ በሚቀርቡ ጊዜ የሙሐመድ ዐለይሂ ሰላቱ ወሰላም ኡማ ብለው ያቀርባሉ። ያኔ ለመስክርነት እንቀርብና የከለ ነብይ ኡማ እምነት ተቀብለዋል የከለ ነብይ እንዲህ አድርገውታል ይያልን ለመስክራለን። አላህ ሱብሃነሁ ወተዓላ የውመ ቂያማ የሚሰጠው ምልልስም ከወዲሁ ያሳወቀ ነው። በጣም የሚገርማችሁ ክርስቲያኖች ሳያውቁት ቀርተው አይደለም ሐቅ መቀበል አቅቷቸው እንጂ ሐቅ መቀበል አቅቷቸው ምክንያቱም አስቀድሞ ልባቸው በውሸት ስለተሸፈነ ሐቁ መቀበል አቅቷቸው እንጂ ይሄ አሁን والله አሁን እዚህ ላይ سورة المائدة የተጠቀሰው ባይብል ውስጥም ላለ ባይብል ውስጥም ላለ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ እሄዳለሁ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ እሄዳለሁ ያለው ነብዩ ኢሳ አለይሂ ሰላም ባይብል ላለ አምላኬና አምላካችሁ ይላል። እንደገና ስለ ጽድቅ ሲጠየቅም ራሱ ስለ ጽድቅ ሲጠየቅም ያአላህ ስብሐ የፈጣሪ ትእዛዝ የሚያከብር እንጂ ጌታ ሆይ የሚል ያባቴ በሰማይ የሚኖረው ያባቴ ፍቃድ የሚፈጽም እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያትን አይወርስም ብሎ በሩ ጥርቅም አርጎ ዘግቶባቸዋል። የነብዩ ኢሳ አለይሂ ሰላም ንግግር ተብሎ የተቀመጠው ባይብል ላይ ማለት የፈጣሪ ትእዛዝ የሚፈጽም እንጂ ኢሳ አምላክ ነው የሚል ሰው መግቢያ እንደሌለው ተናግሯል። በሰማይ የሚኖረው ያባቴ ፍቃድ የሚፈጽም እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያትን አይወርስም። በዛ ቀን ብዙዎቹ በስምህ አጋንንት አላወጣምን በስምህ ተአምር አልሰራምን ይሉኛል እኔ ግን እናንተ አመጸኞች ከኔ ራቁ ብዬ መስክርባችኋለሁ ይላል። ሱብሃንአላህ ተመልከቱ። በዱንያ ያያለን ያንተ ተከታዮች ሆነን በኢየሱስ ስም ይያልን አጋንንቶች እናወጣ ነበር ተአምር ንሰራ እኮ ነበር ይሉታል እናንተ አመጸኞች ይላቸዋል። እንግዲህ የለቀቃችሁ ባይብል ላይ ያለ ነው ይሄ። ሱብሃንአላህ እና ይሁሉ አንብበውት እንዲያውም አንዳንዶቹ ኬንያ ላይ አንዱ ቄስ ነው አንብበውት ይሄንን አንብበው ምን ትላለህ እንዲህ አይነትማ ባይብል ላይ አይኖርም አለ። አለ ተብሎ አከፍተው ሲያሳዩት እህ አሉት። አይ በቃ አለ እህ በቃ ምንድነው ወደ እስልምና ተቀበል ነው እሳት በገባ ይሻለኛል 70 አመት ሙሉ የያዝኩት ሃይማኖትማ እንዴት ብየለቃለሁ አለ። سبحان الله يعني ونجد ست دقاقمو علماء رحمة الله تعالى عليهم وغفر الله لنا ولهم من يلالو إن الذنب كالدهن يلالو إن الذنب كالدهن ونجد لكن دا كباتنو كبات لبس رأي كارفة من دلو ميهونو بترو كالات تبكو ليلاق وشاشاي سبسبان كبات النتوي كارلنا تقوري هنال إيه تقوري هدال كلا بران على قلوبهم يمنوا يمتعنا شفن نبلو سويه وحق سيمت علت مكبر يكتوال لأن الله سبحانه وتعالى نعمة يا وردان نعمة سيا وردقين نعمة سدتون الله سبحانه وتعالى يا نعمة سنكت يميك التلو كتات يا نعمة ويأكلنو نعمة وتلك هنا كبت يا لدولان وميعرف البل إن شاء الله ينعم الله يسدتن النعمة من دلو قزي سدتون نال علم يمن نفلق بثونيتا من قلوش هم مشاكتون لنال بمن ملكو እንከታተል የሚለውን ኢንሻአላህ ትኩረት አድርገን መከታተል ይኖርብናል። አላህ ሱብሃነሁ ወተዓላ ሰምተው ሰርተው ወደ መልካም ሀገር ከመልካም ስራ ጋር ከመልካም ወንድምህቶች ጋር ተሰባስበው ጀነት የሚገቡ ደጋግ ያላህ ባሮች አድርገን ሱረቱል ማኢዳ ለመጨረስ እንደበቃን ሁሉ ቁርአንም እስከመጨረሻ ጨርሰን አላህ በረካውን ሰጥቶን ዒልሙም ዓመሉም ወፍቁን አላህ ሱብሃነሁ ወተዓላ የውመል ቂያማ ከሚደሰቱ ደጋግ ያላህ ባሮች ያድርገን። አላህ ወንድምህቶቻችንም እነዚህ በቀይም አንዴ በቢጫ አንዴ በመናምን የሚለቀልቁት ትንሽ ተወላግደው የሚያወላግዱ አላህ ሂዳያ ይስጣቸው ቀናው መንገድ ይምራቸው። ሂዳያ የማይሰጡ الابد يعني ابدا الابد تبركنا برانا على قلوبهم كاناچو متاكل كهونو الله كشرعچو الله يطبقن الله الزواسرو يازلن اعوذ بالله من الشيطان الرجيم بل يما يبررناچو ان الله زاو يسرلن وهذا بالله التوفيق والسلام عليكم ورحمه الله وبركاته ما يكفر ان شاء الله. السلام عليكم ورحمه الله وبركاته جزاك الله استاذ عكيف الله انديهم استاذ ابو محمد الله كنزا كتقيتوچ ያድርጋቹ اني استاذ መጀመሪያ በቀሯት አያ ስለ ወሲያ በሚናገረው ላይ ታሪኩን አደግሞም ግን ከዛ ላይ ተረዳነው ምንድነው በፊት የነበሩት ሙስሊሞች ምን ያህል ንቁ እንደሆኑ በማንኛውም ቦታ ወሲያ ይጽፉ እንደነበረና ከዚህኛ ምንድነው ምንረዳው ሙስሊም ዝርክርክ እንዳልሆነ ነው። ሙስሊም በማንኛውም ቦታ ያለውን ሀብት ንብረቱን ጽፎ መያዝ አስተካክሎ ማስቀመጥ እንዳለበት በሄደበት መዝረክረክ እንደሌለበት ትልቅ ትምህርት ነው አያዎቹ የሚያስተምሩ። በተለይ እንደዚህ ተበታተነን የምንኖር ሰዎች ሀቃችንን ሰብስበን ጽፈን አስተካክለን መያዝ እንዳለብን ነው። ቤተሰብ እንኳን አጋጣሚ ያሰው እንደቀደሙ ሰውዬ ልብ ገዝቶ ያንን እዳ ለመመለስ ቢመጣ እኛ ጽፈን ማዘጋጀት እንዳለብን ትልቅ ትምህርት ወስደናል። ሌላው ደግሞ ክርስቲያን የሆነ ሰው ከእስላም ውጪ የሆነ ሰው ምስክር መሆን አይችልም። ግን የሚሆነው የት ላይ ነው? በጉዞ ላይ ከሆነ ለምሳሌ እስላም ከጣጣ ክርስቲያን ወይንም ይሁዳ ይበቃል። እስላም ከጣ ሆኖ ሙስሊም የሆነ ሰው ከጠፋ ለወሲያ ሌላ ቦታ ላይ ግን አይበቃም ማለት ነው። ለወሲያ ብቻ ነው የሚበቃው። ወሲያ የሚያወናብድ ደግሞ የውርስን እንትን ነው። ያ ኡስታዝም በደንብ ሱረቱል በቀራ ላይም ስለገለጹት መመለሱ እንትን አይደለም። ሌላው ደግሞ አላህ እነዚህ ሰዎች ምንድነው ያለው? አላህን ፍሩ። በማንኛውም ቦታ አላህ ይሰማቸዋል ማለት በቤተሰብ በሚስት በስራ ቦታ ላይ የትም ቦታ ላይ ብትሆኑ አላህን መፍራት እንዳለባችሁ። ለዚህም ያለው ምንድነው አላህን እንዴት ነው ኢህሳን የሚለው ነው። አላህን እንዴት ነው እንደሚያየን ሆነን መገዛት እንዳለብን ነው። በየትኛውም ቦታ አላህን ይፈርተን አማናም ከሆነ ማንኛውም ነገር በቀጥታ ማድረስ። ለዚህም ቀን ምክንያት ምንድነው? የምትፈሩትን ቀን ነብዮች በሚሰበሰቡበት ከ313 ረሱሎች ከ124000 ወይንም 20000 ነብዮች ነው በዛ ሰው በእነሱ ፊት ነው የሚጠይቀን አላህ ሱብሃነሁ ወተዓላ እነዚህ 10 313 ረሱሎች ያው ነብዮች ናቸው። ከነዚህ ውስጥ ግን ኪታብ የተሰጣቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም፣ ኢሳ ኢንጂልን፣ ሙሳ ዐለይሂ ሰላም ተውራትን፣ ኢብራሂም ዐለይሂ ሰላም ሱፍ ኢብራሂም የሚለው፣ ዳውድ ዐለይሂ ሰላም ደግሞ ያው ዘቡርን ስለተሰጣቸው ማለት ነው። ረሱሎች፣ ነብዮች፣ ሷሊዎች ጠቅላላ ህዝባቸውን ይጠይቃል አላህ ሱብሃነሁ ወተዓላ። በእነሱ ፊት ነው የሚጠይቀው። እያወቀ ምን መለሳችሁ ለህዝቦቻችሁ የህዝቦቻችሁ ጋር የነበረውን ብሎ ሲጠይቃቸው ይላሉ ላ ኢልመን ይላሉ። እንደዚህ ብሎ ከቆማ ብለዋል ኡስታዝ። ይሄኛው ሲተረጎም ተፍሲሩ ወንጀል ነው የሚሆነው እንዲህ ብሎ ከቀረ። ለምን ከዛ በኋላ ያለው አያ ካልተቀራ ወንጀል ስለሚሆን። ስለዚህ ምንድነው ላ ኢልመን ኢነካ አንተ አለም ገይብ ገይብ። ይሄ ማለት ምን ማለት ነው? ማንም የማያውቀው ሁሉ አንተ ብቻ ነህ የምታውቀው ይላሉ ማለት ነው። ከዛ በኋላ ማለት ነው ዑለማዎች ሁሉ የአላህ ትልቅነት ክብርያ ሲያዩ በጣም ይፈራሉ። ተዋህዶ ነው ብለው ተርጉሞታል። አንተ ከምታውቀው የኛ ኢልም ዜሮ ነው ይላሉ፣ በመተናነስ ማለት ነው። ግን አላህ በንጥል ይጠይቃል። ማን ነው? ነቢ ኢሳ አለይሂ ሰላም ነው የሚጠይቃቸው። ለምንድን ነው ኢሳ ናቸው ችግር ላይ ወደቁት? ለምንድን ነው ለምንድን ነው ኢሳ አለይሂ ሰላም ችግር ላይ የወደቁት? እሳቸው ብቻ ነው ከዛ ሁሉ ነብይና ረሱል ጌታ የተባሉት? ፊራውን እኔ ጌታ ነኝ ቢልም ተከታል ነበረው ማለት ነው። ኢሳንም አላህ ሱብሃነ ወተዓላ ኢሳ ኢብኑ መርየም ያለበት ምክንያትም እሱ ብቻ ሳይሆን እናቱንም አምላክ ብለው ስለሚይዟት አማላጅ ስለሚሏት እንደገና ደግሞ አባት እንደሌለው ለማሳወቅ ማለት ነው ታምሩ። ምክንያቱም አላህ አራት ሰዎችን አይነት ነው የፈጠረው። አደምን ያለ አባት ያለ እናት ሲሆን ሐዋን ከአደም ጎን ፈጠራት። የሰው ልጅ ከእናት ከአባት ፈጥሮ የግድ አንድ ነገር ይቀራል። ያለ እናት መፍጠር ስለቀረው እሱን አድርጎ የሰውን ልጅ ለማወቅ ስላደረገ ማለት ነው። አንተ ኢሳ አስተውስ ይለዋል አላህ ሱብሃነሁ ወተዓላ ይዋልለትን ጅብሪልን ልከን ሁሉን ነገር አገራንል። ከልጅነታቸው ጀምሮ መርየም ውስጥ እስኪረገዙ ድረስ በጅብሪል ምክንያት ነበረ። ጅብሪል ኡፍ በሚለው በአላህ ትእዛዝ ማለት ነው። እንደገና ደግሞ ማለት ነው በልጅነት አናገርን አድገህም ጎርምሰህም እንጂልን የወረደው ለነብዩ ኢሳ ነው። እንጂልን ሰጠን። ተውራትን ደግሞ ማለት ነው በጣም አፍዘውት ነበር። ማንንም በማያፍዘው ሰዓት ነበር ኢሳ አለይሂ ሰላም ያፈዙት። ጥበብን ሊቅነትንም ሰጠን። የእጅ ጽሑፋቸው ራሱ አም የዛ ጊዜ ነበረው ታንት ማንኛው መጻፈ ከሚጽፈው በላይ የኢሳ የኢሳኔ ሰላም እጅ ጽሑፋቸው በጣም ያምር ነበር ነው የሚሉት ዑለማዎች ማለት ነው። እና ይሄ ሁሉ ነገር ሰጠን። እንደገና ጭቃንም አምጥቶ የውፍ ቅርጽ ሰርቶ ውፍ ሲለው በአላህ ፍቃድ ብዙዎቹ አሁን ያልተረዳው ምንድነው በኢዝኒላህ የሚለውን ነገር ነው ማለት ነው። በአላህ ፍቃድ እነዛ ወፎችን ወደ ሩድነት ተቀይሮ ይበሩ ነበር። ኢሳም ይበላ ነበር፣ ይጠጣ ነበር፣ ይተኛ ነበር። ግን አላህ ከኛ አልቋቸዋል ማለት ነው። የበላይ አድርጎቸዋል እንጂ እንደ ሰው ናቸው ማለት ነው። አይን ስውርን ያብሱ ነበር፣ ለምጥንም ያድኑ ነበር። የሞተ ሰውንም ከቀብር ውስጥ አንስቶ ዱዓ አድርገው ማለት ነው ሰዎች ሲጠይቋቸው አላህን ጠይቀው ማለት ነው። አንድ ሰው ብቻ ሳይሆን ብዙም ሰው አስነስቷል። ሰው በማስነሳት ደግሞ ከሆነ ማለት ነው ሩህ በመርጨት ብቻ ከሆነ ወይንም ሰው በማስነሳት ነቢ ሙሳ አለይሂ ሰላም እነዛ ሰባ ሰዎችን ይዘው በሄዱ ሰዓት መርጠው ጌታን አሳየኝ ሲሉ አላህ ቁጣ አውርዶ በገደላቸው ሰዓት ነቢ ሙሳ ምንድን ነው ያሉት? መርጬ ያመጧቸው በህዝብ ፊታቸው ያስገደልካቸው ሰዎች አሁን ሲሄድ ምን መልስ እሰጣለሁ ሲል ሰባዎችንም ነቢ ሙሳ በአላህ ፍቃድ አስነስተዋል። ሰው ማስነሳት ከሆነ እሳቸው ብቻ ነቢ ጌታ ሊባሉ እንደማይችሉ ነው ማለት ነው። እንደገና ደግሞ ሌላ ደግሞ በዓለም ላይ ሶስት ትላልቅ ሃይማኖቶች እንዳሉ ይሁዳዎች፣ ክርስቲያኖች እና ሙስሊሞች። ይሁድ የይሁዳዎች ነቢይ ኢሳ አለይሂ ሰላምን ማለት ነው ክብሩን ዝቅ አድርገው የዲቃላ ልጅ እናቱን ዝሙተኛ አደረጓል። ክርስቲያኖች ደግሞ ክብሩን ዝቅ አድርገው ማለት ነው ጌታዬ ጌታ ልጅ አሉት። ሙስሊሞች ግን ወሰጥያ ትክክለኛ የአላህ ባሪያ መሆኑን እኛ ብቻ ነን የገለጽነው ማለት ነው። ትክክለኛው ሃይማኖት ሙስሊም መሆኑ ነው። ሌላው ደግሞ የይሁዶች ስህር ነው አሉ። ስህር ማለት ደግሞ በኢሳ አለመጀመሩ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከአንድ ሺህ በላይ ታምር አሳይተዋል። ታምር በማሳየት ነቢይ ጌታ መሆን ቢገባቸው ረሱል ነበሩ ማለት ነው። ጨረቃ ለሁለት ሲከፈልላቸው ኢስራ ወል ሚራጅ በተጓዙ ሰዓት ምንድን ነው ያሉት? ይሄ ስህር ነው ያሉት። ሀታ ከንግድ የሚመጣውን ግመላቸውን ሁላ ነግሯቸው ነበር፣ ምን አይነት ግመል እንደሆነ ሁላ ማለት ነው። ስለዚህ ስህር ማለት የጀመሩት ከሳቸው አይደለም ማለት ነው። እንደገና ኢልመል ማለት ጭንቅላት የሚቀመጥ ነው ጅብሪል ሳይላክ ማለት ነው። 12 ሐዋርያቶች በልባቸው ከፍቼ ኢማንን ያስገባሁት እኔ ነኝ አለ የአላህ ፍቅር ማለት ነው። እሺ ጌታዬ አምነ ጌታ በጌታችን አምነናል፣ ኢሳ መልእክተኛ መሆንን ተቀብለናል፣ ግን አላህ ፊት ሙስሊሞች መሆናችንን መስክርልን አሉ። ለዚህም ማስረጃ ምድረው ከነቢ ኑህ ጀምሮ ያሉት ረሱሎች ነቢዮች ሙስሊሞች ናቸው። ኢስላም ማለት ታዛዥ ማለት ነው፣ እጅን ሰጥቶ መታዘዝ ነው። ከዚህ አንድ ሰው ኢስላም አይደለውም ሲል ታዲያ ተቃራኒ ምንድን ነው የሚለው የሚሆነው? ታዛዥ አይደለም፣ እምቢተኛ ነው፣ ለጌታው አመፀኛ ነው የሚሆነው ማለት ነው። ስለዚህ እያንዳንዱ ነቢ ከኢብራሂም አለይሂ ሰላም ጀምሮ ላኢላሀ ኢለላህ ሙስሊምን ሲሰብኩ ነበረ ማለት ነው። ክርስትና የሚባለው ነገር የመጣው ከጊዜ በኋላ መሆኑና ኢስላም ደግሞ የነቢዩ መሐመድ መጀመሪያ ሃይማኖት እንዳልሆነ ተምረናል ማለት ነው። 12ቱም ሐዋርያቶች መጀመሪያ ያንተ አላህ የምግብ ማድ ሊያወርድልን ይችላል አሉ። ኢሳም አላቸው የእናንተ ጌታ አይደለም ነው አሉ። ይሄንን ዑለማዎች ምን አሉት? ሐዋርያቶቹ ተጠራጥረው አይደለም ግን እንደ ህፃናት ነበሩ። ነብዮችም አዋሪያቶችም ማለት ነው በቃ ይጠይቁ ነበር ከክፋት አይደለም ለዚህ ምሳሌ ኡስታዝ ማንን ነገሩ ማስረጃ ኢብራሂም አለይሂ ሰላም ነገሩ የተውሂድ አባት ምንም እንከን የሌለባቸው በተውሂድ ማለት ነው ከሊሉላህ በአላህ ፍቅር ልባችን ታሸ የነብይ አባት ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ደው አክረመና ስማን ነው ተብለው ሲጠይቁ ኢየሱስ አለይሂ ሰላም ቤተሰቦች ብለዋል ማለት ነው አራቱ ነብዮች ተከታታይ ያለባቸው ማለት ነው ለአላህም አለው የሞተ ሰው ባፈር ውስጥ ቆቆየ በኋላ ከተበጣጠሰ በኋላ እንዴት እንደምትቀሰቅስ አሳየን ብለው ነብይ ኢብራሂም ጠይቁ ያ ኢብራሂም አላመን ክብኝ ሞይ ይችላልቸው ነብይ ሳምናሉ አይ አይደለም ልቤን ቢረጋጋ ስለፈለኩ ነው ሲል ወፎችን እንደዚህ በጣጥሰ ቁርጭምጭም ማድረግ እንጥልጥል አርገ ወርወራቸው ከዛ በኋላ ስጠራቸው ይመጣሉ አሉ። እንግዲህ ወፍን ነፍስ መርጨት በሚሆን ጌታ ቢሆን ኖሮ ኢብራሂም አለይሂ ሰላም ጌትነትን ይረከቡ ነበር ማለት ነው። ከዚህ ላይ የተረዳ ነው ትልቁ ነገር ማለት ነው። ሌላው ደግሞ ኢሳም ማላቸው ኢተቁላ ይሄንን ጥያቄ አትጠይቁኛላቸው አዋሪያቶች ምናሉ የሰማይ ምግብ እንድንበላ ብለን ነው ቀጥ እንዲል እምነታችን ለሌላ ሰው ደግሞ ትክክለኛ ለክቱ መሆኑ ለተከታዮችን እንድንናገር ነው ለይሁዶች ትክክለኛ ታምር እንደሆነ እንድናስረዳቸው ነው ይሄንን የጠየቅን ይላሉ። አላህ ግን ምን አለ እዚህ ጋር ምግቡን አወርዳለሁ ግን ከከፈራችሁ ካሾፋችሁ ግን በሰው ልጅ ላይ ያላደረስኩትን በላ እናንተ ላይ አደርሳለሁ። ኡስታዝ ባለፈው ሲያስተምሩን ምንድነው በኢሳና በዳውድ ተረገሙና ወደ ዝንጀሮ ተቀየሩ ያሏቸው ተረገሙ በሚለው በዚህ ጊዜ ያላመኑ ሰው እንደሚለው አላህ ዋለም ማለት ነው። ባለፈው ኡስታዝ ሱረቱል አልማይዳ ላይ በኢሳና በዳውድ ተረገሙ በሚለው አላህም ይላል ከዛ በኋላ ካፊሮችን ያአላህ ድምጽ አይሰሙም ግን አላህ በራሱ ህክማ የኢሳ አለይሂ ሰላምን መልስ እንዲሰሙ ያደርጋቸዋል በቁጭት ንቃታቸው በቁጭት ማለት ነው እጃቸውን ይነክሳሉ በጣም ተገርሞ ማለት ነው በዚህ ሰዓት ምንድነው የሚለው ኢሳም ይላል قالوا سبحان الله الله مجمر من يقول الله ليس يلوال انينا الناتين تغزو بلحال سي عيسى عليه السلام يقول قالوا سبحان الله يلالو انت قرات يغبا نصو يهونك كغدلت كماننيوم نغر نصو يهونك جيتا اني بارياني مرتي يالهونه يمالچلو نغر አይገባኝም ብሎ ብዙ ያለቅሳል ኢሳ አለይሂ ሰላም። እኛ ግን ዛሬ ሸክ እየተባልን የእንትና ዘር እየተባልን በየቦታው የሚሰገድልን ግን ምን እንላለን በሐቅ እንኳን ያልሆን ማለት ነው ይላል ብዬ ከዛ አንተ ታውቃለህ ስለኔ ብትንትን አድርገህ ታውቃለህ ሲል እኔ ግን ስላንተ አላውቅም ይላል ኢሳ አለይሂ ሰላም። የተሰወረ ነገር የምታውቅ ጌታ ነው ይላል አላህም ይላል ምንድነው ታዲያ ያልከው ሲል ኢሳ እናንተንና የኔን ጌታ ይሁን አላህን ተገዙ ይላቸዋል። በህይወቴ ያለው አዋሪያቶችን አመኑብኝ የከፈሩት ከፍረው ነበር ይሄንን ብቻ ነው ማውቀው ይላል። በህይወት ያለው ወዳንተ ከመጣው አንተ ካረከኝ በኋላ ግን የማውቀው ነገር የለም ይላል ኢሳ አለይሂ እንግዲህ ኡስታዝ እንዳሉት ለማዎች እዚህ ጋር ሲደርሱ ያለቅሳሉ አሉ። እንግዲህ እኔ ኢልሜ ደይብ ስለሆነ ኢሳም ይላል ማለት ነው ከቀጣቸው ባሪያዎች ናቸው ትችላለ አፉ ካልካቸው ደግሞ ያንተ ሐኪምና ጥበበኛ ነው ይላሉ። ዛሬ የሚናገር ሰው የለም ግን እኔ በኢሳ ያመነውን የተከተሉ ሁሉንም ነብዮችን ጠቅላላ ሷሊዎች የተከተላቸው እኔ ወጃቸዋለሁ አትርፈዋል ፈውዙል ከቢር ማለት ጀነትን ማግኘትን ነው። አላህም ይላል በሰማይና ምድር እንደፈለኩኝ የማደርገው በሙሉ ከጉንዳን ጀምሮ እስከ አርሽ ልቡን ውስጥ ጣቴን የማንቀሳቀስ ይላል። ለዚህም ይላሉ ትልቅ ዱዓ አለ ያ ሙቀሊበል ቁሉብ ሰቢት ቁሉበና ላዲንክ ማንኛውም ሰው ሊርግድ ነው ይባላል። እቺ አንቀጽ ሁለት ጣቶቹን አላህ ልብ ውስጥ ከቶ እንደሚያል እና ጅብሪል አለይሂ ሰላም ለእያንዳንዱ ነቢይ መልእክት አድርሶ ነበር የሚሄደው ለኢሳ አለይሂ ሰላም ግን እንደ ጓደኛ አድርጎ ነበር የሚንከባከበው። ያኔ ሊሰቅሉት ሲሉ ቆርቆሮ ላይ አንሳፎ ስለወሰደው ይሄ ትልቅ ኒማ ነው። አፉ ይበሉኝ ኡስታዝ በጣም አስረዘምኩኝ ማይክ ፍሪ ኡስታዝ ስህተቶቼን ይንገሩኝ ሌላው ይቅር ማይክ ፍሪ። ሰላም አለይኩም ረህመቱላሂ ወበረካቱ። ትንዲላችሁ ከሆነ ሱብሃንአላህ ሱረቱን ማኢዳ ሳይጀመር የመጨረሻ ቀን የተነጋገር ነው በሱረቱን ማኢዳ ላይ የተሳታፊ ቁጥር እንዲበዛ እና ሁላችንም የቁርአን ተፍሲር እንድንማር ብዙ ነገር ተነጋግረን ነበር። ዛሬ ግን አጋጣሚ ሆኖ የኔ ፕሮግራምና ይሄ ሱራው መጨረሻ አካባቢ ያለው ነገር በደንብ አልጎማች ስለአደረገልኝ የትም መሄድ አልፈለኩም። ቁጭ ብዬ እየጠበቅኩ ነበር። ሱብሃንአላህ። ኡስታዝ እርሶ ከመግባቱ በፊት አተደብሩ ቁርአን ከሪም ቁርአን ስንቀራ ያለ ተደብር ማድረግ ጥቅሙንና በምን መልኩ እንደሚሆን እየተነጋገርን ጥሩ ምሳሌ ደግሞ ሱብሃንአላህ አላህ አመጣው ዜጋ እንዳለ አሁን መጨረሻ ላይ የቂያማ ቀን የሚከሰተው ነገር አንድ በአንድ ከነስዕላዊ መግለጫው ከነማብራሪያው አላህ ሱብሃነሁ ወተዓላ ዜጋ በዚህ መልኩ አስቀምጦልን እኛ ግን ትርጉሙ ባለማወቅ እውቀቱ ስለሌለን ጊዜ እየቀራ ነው ይሄ ጥቅም እያለፈን ነበር። ስለዚህ እንግዲህ አጠቃላይ የተፍሲሩ ማብራሪያና ክለሳ በራዳ ተረደውያና በኡስታዝ ፊትላ ተደርገዋል። እኔ ትንሽ መነካካት የፈለኩት ነገር ምንድን ነው እዚህ ጋር የምንጠቀም ወይም ፎከስ የምናደርግበት የሚገባቸው ነገሮች ካሉ አንዳንድ ነገር ለማየት ፈልጌ ነው። በአጠቃላይ አላህ ሱብሃነሁ ወተዓላ ጥያቄውን ከጀመረበት የመጅሙዑ ላሁ ሩሱል ብሎ ከተነሳበት ጀምሮ እስከ መጨረሻው እንግዲህ የቂያማ ቀን አላህ ሱብሃነሁ ወተዓላ የሚከፈተው ነገር በስፋት ተነጋግረንበታል ወይም አስቀምጦልናል። እኛ ከዚህ ልንወስድ የሚገባን ወይም በደንብ አድርገን ልንረዳ የሚገባው ነገር አለ። አንደኛ የሚሆነው ነገር በብልጭታ በአጭሩ ተገልጾልን የመጀመሪያው በሽታ ያለው ምንድን ነው? ነቢያት ተሰብስበው ለእኛ ስላደረሱት ጥያቄ ይጠየቃል። ስለዚህ እኛ ደግሞ መልእክቱ ደርሶናል። የደረሰንን መልእክት ግን ደብዳቤውን በትክክል ከፍን ስላላነበብነው ወይም ደብዳቤው ሊያስተላልፍልን የፈለገውን መልእክት በትክክል ስላልተረዳ ነው በተገላቢጦሽ የተረዱ ሰዎች እንደዚሁ ያልሆነ መንገድን ተከትሎ እየተቸገሩ እንደሆነ ነው። አላህ ሱብሃነሁ ወተዓላ በዚህ ሱራ ውስጥ እንኳን ስለ ኢሳ ስንት ጊዜ ደግሞ ደጋግሞ ተናገረ። ከላይ ያመጣ አንድ ጊዜ ስለ ሃይማኖቶች በአጠቃላይ ትዝካላችሁ መጣ። መጀመሪያ ስለ የሁዲ፣ ስለ ካዲሆ፣ ስለ ሙሽሪኮ፣ ስለ ኢስላም አንዳንድ ጊዜ አህካም ይመጣል። ከዛ መጨረሻ ላይ አሁንም መጨረሻ ላይ ደግሞ የኢሳን ጉዳይ ያመጣው ለምንድን ነው? ኡስታዝ አቡ መሐመድ ቅድም እንዳሉት ከኢሳ ጋር የተያያዘ አንድ የተለየ ነገር አለ። ያም እሱ አምላክ ተደርጎ መታየቱና ከእሱ ጋር ደግሞ እናቱ መርየም አላህ ተደርጋ መታየቷ እንዲሁም እስከ ዛሬ ድረስ ለወደፊቱ እነሱን የሚገኙ ሰዎች በመኖራቸው ነው። እነዚህ ሰዎች ደግሞ የሚገኙት በዙሪያችን ነው። ስለዚህ አንደኛ እኛ ራሳችን በጣም ጥንቃቄ ማድረግ ይኖርብናል፣ ወደ ሽርክ እንዳንገባ፣ ወደ ተለያዩ መንገዶች እንዳንገባ። ሁለተኛ ከዚህ ንግግር ራሱ ወስደን ለሙሽሪኮቹ፣ ለካፊሮቹ፣ ለየሁዲዎቹ ዳዕዋ ማድረስ ከፈለግን ከዚህ ንግግር ራሱ ወስደን ልናደርሳቸው የምንችለው ነገር አለ። إذ قال الله يا عيسى ابن مريم اذكر نعمتي عليك وعلى والدتك بلو الله جمرنا نجمر يا من الدنيا لذلك ونعماهم يكتر اذكر نعمتي عليك وعلى والدتك إذ أيتك بروح القدس تكلم الناس في المهد وكهلا وإذ علمتك الكتاب والحكمة والتوراة والإنجيل وإذ تخلق من الطين إيالا إيان داندو مجمري الله نعمه قدرنا كزهالة إياكي ونعم الدام عدنا من يالهم دمنو إنك دي تدبر ماركة اللهم من ياس لهم دمنو إن بزيحيمة من جلو جميل بطر بسما عندهم يا ስለዚህ አንደኛ ይሄንን እስሉብ መጠቀም እንችላለን። አሁን ተደብር ስንል ብዙ ነገር ማምጣት እንችላለን ማለት ነው። መንገዱ ራሱ ለምንድን ነው መጀመሪያ ለሰዎች ስንነግር አላህ ማነው እስልምና ምንድን ነው ሲሉ መጀመሪያ አንዳንድ መልካም ነገሮች እነሱ አዎ ትክክል ይህማ በጣም ትክክል ነው የሚሉትን ነጥቦች መጀመሪያ አስቀድመን የምንነግራቸው እና ከዛ በዚህ ምክንያት ይህ እንደዚህ እንደዚህ ነው የማስረዳትን ባህል ብናደርግ ብዙ ይገባል ማለት ነው። ሁለተኛው ነጥብ እና በደም ባሁን ድምጽ የሚገባ ነገር ምንድነው? አንዳንድ ሰዎች እንደሚያሉ እነሱ እንዳቸው ጽፈኝ እነሱ ጆሮአቸው እንደዚህ ነው ያን ሙስሊም ያልሆኑት በአጠቃላይ ማለት ነው። ኦኬ ላንተ ወይ ላንቺ ወይ ለኔ ንግዱን የከፈትኩት እኔ ነኝ። አላህ Subhanahu Wa Ta'ala ይህን ነገር ከአምሯችን ቀን ሰርዘነው እንድንሄድ ያደረገበት ቦታ ደግሞ አለ። وإذ أوحيت إلى الحواريين أن آمنوا بي وبرسولي الناسون جدي بالله اندي امننا بملائكتنا عيسى عليه السلام اندي ام يدرجو مانو الناسو بوسدهم كعيسى جا سلهيدو اسم بجو بدو سلادموتو خوش ستيفن سلتكتبو متوال النزي بلو بزنوش يلو ما يولا نجم يولو وإذ أوحيت السنو الله راسونو يا وردنا نباتشو مست عسرسو ودنباتشو كتو الله إنسان يكتل يا دباتشو مالكم سلزي إذي إسلام يفونكوت بكم زنائي وينم سلان بركون وينم سلتماركون ويدر موسيلا استمارون لما جمّر يونا جرمنا عنده يا الله إلا قتل لكم لما جمّر يونا جرمنا عنده يا الله إلا قتل لكم سلزي ሰዎችን ቀድመን ጀጅ ከማድረጋችን በፊት አንደኛ አላህ ሂዳያ እንዲሰጣቸው እንደማለት ከሂዳያው ኋላ ያላ ከሚሰጠው ሂዳያ ኋላ ያለው ምንድነው የኔ የዳዕዋ ማድረስ ትረትና የባለቤቱ ደግሞ በግል የመፈለግ የማንበብና እንዲሁም የማወቅ የትክክለኛ ነገሮችን መቀበል እንዲልን መውሰድ ማለት ነው። እነዚህ ሁለቱ አብሮ ተያይዘው ካልመጡ ምን ይሆናሉ? ችግር ይሆናል። ስለዚህ ልባቸው ጭፍን ነው አዎ ጭፍን ነው ስለማለት ልባቸው ዝግ ነው ዝግ ነው ጆሮአቸው ዝግ ነው ዝግ ነው። ለምንድን ነው የተዘጋው? ሌላ ቦታ ላይ ቁርአን የጠቀሳቸው ምክንያቶች አሉ። እነሱ ነገሮች ምናልባት ሊጠነቀቁ ኖሮ ሊከፈት ይችላል። አሁን ግን ልብ የመፈቱን ጉዳይ የኛ ስላልሆነ አላህ ግን ያንን ልብ ለሚከፈተውን ለእነሱ እንዲከፍት ብዙ ዱዓ ማድረግና ይህንንም ለእነሱ መጥቀስ አለበት። የእናንተ ልብ ይከፈት ይገባል ለቁርአን። ስንት ሰዎች አሉ ኡስታዝ አቡ ሀይደር ኢንተርፌስ ውስጥ ስለ ኮምፓራቲቭ ሪሊጅን አንስቶ ሲያስረዳ ሁሉም የሰምቶ የሚከራከሩ ለሴም ጥያቄ 3 አመት 4 አመት የሚጠይቁና ወይንም ለተመሳሳይ ጥያቄ መልስ የማይሰጡ ሰዎች አሉ። ይሄንንም ከዚህ መውሰድ እንቻለን ስለተዘጋነውና አላህ Subhanahu Wa Ta'ala እንዲፈቅድላቸው ማለት ነው። ከዛ ሀላ ደግሞ የሚቀጥለው አያ ላይ የምጣናለ አንዳንድ ጊዜ ምን አይነት ነገሮች አሉ? ሰዎች ካመኑ ሀላ እነታቸው ላይ ጽናት ይፈልጋሉ። ካመኑ ሀላ አንዳንድ ጊዜ የበለጠ አሳማኝ ነገር ይፈልጋሉ። ይሄ ቴስት ማድረግ ባህሪ አለበት የሰው ልጅ። ዛሬ ላይ ይቻላል ወይ? ይሄ የአላህ ጉዳይ ነው። እኔ ለምሳሌ ተነስቼ አላህ ወይ እኔ ባንተ በደም እንዳምን ይሄን አደርግልኝ ይሄ ያደርግልኛል ወይ? ይሄ ይላል ግን ከኛ በፊት የነበሩት ነብዩላህ ኢብራሂም አለይሂ ሰላም ጠይቀዋል። ያንን ጥያቄ አላህ ለምን እንደጠየቀው ይያወቀ ቁርአን ውስጥ ሲነገር አይታችሁ ከሆነ አወለም ቱእሚን አላመን ከም እንደ ብሎ ጠየቀው። ለምን እንደጠየቀው ያውቃል። ያንን የጠየቀው ምንድነው? ለኛ ነገሩን የበለጠ ግልጽ ነው። እዚህም ጋር ማዕዳው ማዕዱ ይውረድልን ብሎ ሲጠይቁ ኢሳ መጀመሪያ ላይ አልተስማማም ነበር፣ ደንግጦ ነበር አይደለም እንዴ? ተቆማህ አላችሁ ቁርአን አላህን ፍሩ እናንተ ብሏችሁ ነበር። ግን ከዛ ኋላ ያለው ነገር አሳማኝ ሆኖ ሲገኝ ደግሞ አላህ Subhanahu Wa Ta'ala እንዲያደርግላችሁ ያንን ነገር እንድትሰናን ዱዓ አድርጉበት። ስለዚህ አንዳንድ ጊዜ ይገጥማችሁ አለ እንደዚህ አይነት ሰዎች። እኔ የገጠመኝ ሰው አለ ልጁ ሃይማኖት የለኝም አለኝ መጥቶ ማሻአላ እና ምንድነው እንነጋገር አልኩት። አይ እኔ አሁን ስለ ክርስትና አጥምቻለሁ ክርስትና ትክክል አለመሆኑ በምን ውስጥ ደርሼበታለሁ ምክንያት የሚብሎ የተወሰነ ነገር ከመጽሐፍ ቅዱስ ተከሰኝ ወላኩ ታደ ጴንጤነት ምንኛ እንዲያወዳደርኩ ነው አለ። ምን ትመክረኛለህ ሲለኝ አንደኛ ከኔ ጋር ብትወጣ የጎደለህን ጠይቀኝ ቁርአን አንብብ ቁርአን ላይ ያሉትን መልእክቶች ሰዳለ ነው እኔ ይሄን አልፈልግም አለ። እና ምንድን ነው የምትፈልገው? እኔ የምፈልገው እኔ እናንተ አንድ ቦታ ቁጭ ብለን ከዛን ጠይቃለን እኔ የማምነው ጌታ እውነት ከሆንክ ይሄን አድርግላለሁ አንተም ቁጭ በልና አላህ እውነት ከሆንክ ይሄን አድርግላለሁና መልሱ የተሰጠኝ ትክክል ይሆን አለ። እንዲህ አይነት ቴስት የለም ማለት ሃይማኖት ላይ እንደዚህ አይነት ቴስት የለም። ምክንያቱም አላህ ሙዕጂዛዎችን ለነቢያት ሰጥቶ አሳልፏል። ለተወሰኑ ሙስሊሞች፣ ሙእሚኖች፣ ዑለማዎች እና ረባንዮች ደግሞ የተወሰነ የሚሰጣቸው ከራማ አለ። ነገር ግን ሁሉ ሰው በዚህ መልኩ እንዲያምን ከሆነማ ኢማኑ ሲየት አለ ነው። እነዚህ ዩሚኑን ብልይብ ነው። ኢማኑ ራሱ መጀመሪያ በገይብ ከማመን የመጣ ነው እና ይገጥሙናል እንደዚህ አይነት ሰዎች። ያኔ ግን እነዚህ ሐዋርያት የጠየቁት እና ዛሬ ላይ አንዳንዶቹ የሚጠይቁን ተቃራኒ ናቸው። እነዛ ለማመን ሲሆን፣ እነዚህ ግን ለአለማመን የሚያቀርቡት ምክንያታቸው ነው ማለት ነው። እና አላህ ሱብሃነሁ ወተዓላ እዚህ አካባቢ እየገለጸ ያለውን ነገር አእምሯችንን ከፍት አድርገን እንደዚህ ታላላቅ ዑለማዎቻችን ስንገብተን ስንሰማው ለራሳችን ለህይወታችን ለዲናችን እና ለዳዕዋችን የራሳቸውን ህይወት ይገቡበት። ግን ይህንን ለማድረግ ቅድም እንዳነሳ ነው ማወቅ ያስፈልጋል። ለማወቅ ደግሞ ቦታ ላይ ተገኝቶ መማር ያስፈልጋል። እና አላህ ካለ እንግዲህ ይህም ሱራ ሄደ የደረሰበት ደረሰበት፣ ያመለጠው አመለጠ፣ ያልሰማውም አልሰማውም። አላህ ደግሞ እድሜ ከሰጠን ይሄ ሱራ ሲያልቅ አሁን ወደሚቀጥለው ሱራ ሊኬድ ነው። ይሄኛው ሱራ የሚመጣውን ሱረቱል አንዓም ደግሞ ለመማር ስንት ሰው ዝግጁ አለ? ስንት ሰው እንደ አዲስ ሊገባ ሰው አለ? ያንን ነው የምንፈልገው። ምክንያቱም ይህን ነገር እስካላወቅን ድረስ እስካልተማርን ድረስ ኡስታዝ አቡ መሐመድ ምንም አይሆኑም። ራሳቸው ተምረዋል፣ አሁን ደግሞ ለእኛ እያስተማሩ ነው። እኛ ግን ምንም የማናውቅ ሰዎች ጠጋ ብለን ከእሳቸው ካልሰማን እሳቸው ቀጥሎበት አንፋባቸውም። እኛ ግን እንዲሁ ጊዜያችንን እያባከንን ዲናችንንም እንዲሁ ኢማናችንን እያደከምን እንሄዳለን። ባወቅንና በተማርን ቁጥር ደግሞ እውቀትና ዲናችንን እንደዚህ እያበለጸግ ነው ስለምንሄድ አደራ እምላችሁ ነገር ከአሁኑ ደግሞ ቅድመ ዝግጅት ይደረግና አትሊስት ያለፈው አልፈዋል ለሚመጣው እንዳያልፍ ያለበት። ባለፈው ፕሮግራም ትዝ ካላችሁ የተለያዩ ነገሮች የዳሰስንበት ላይ የማይሳካላቸው ሰዎች አንድን ነገር ደግሞ ደጋግሞ በአንድ በኩል ይሰሩታል ያሉ፣ የሚሳካላቸው ሰዎች ደግሞ እሱ ተቃራኒ ምንድነው የሚያደርጉት? ሁሌ ነገሮችንና መንገዶችን እየቀያየሩ ይሄዳል። ስለዚህ ከአሁኑ ፕሮግራም ብንሆን እና በመጨረሻ ምለው ሁለት መልእክቶች አሉ። የመጀመሪያው ኡስታዝ በዚህም ሱራ ላይ አንድ ፕሮግራም አድርገን ደግሞ ማጠቃለያ አጠቃላይ ሱረቱል ማኢዳ ላይ የተማርነውን ነገር ቢዳሰስና እንደ ማጠቃለያ የሆነ ፕሮግራም ቢደረግ ደስ ይለኛል። ያለ ምንድን ነው በተለይ በተለይ የእርሶ ተማሪዎች አንዳንድ አያቶች ላይ ምናልባት የተወሰኑ ቦታ ላይ ያልተገኙ ካሉ ሰመሪ ያገኙበታል። ጭራሽ ደግሞ ዘግይቶ የሚመጣ ካለ አትሊስት የሆነች ጭላንጭል ያገኛል ስለ ሱራው አጠቃላይ መልእክት። እና አንድ ፕሮግራም ቢደረግበት አንድ ቀን ደስ ይለኛል። ሁለተኛ እህታችን ራብያ ተላደውያን አይታችኋታል። ጥሩ የሰመሪ ካፓቢሊቲ አላት። በደንብ አድርጋ ሰመራ የምታደርግ እንደምታችን ናት። የእሷን ኮት ስቴፕ መከተል ያሉ እህቶች የሉም ወይ? የእሷን ኮት ስቴፕ ተከትሎ ደግሞ ያንን ነገር መለማመድ እና ለወደፊቱ ረብዓ ብትቀር ወይም ረብዓን እያለች ራሱ ተራ ሆኖ መሄድ የሚችሉ ሰዎች የሉም ነው። ያንን ዝግጅት አሁን ደግሞ እስቲ ወደ ረብዓ ጎራ ብላችሁ አንድ ሁለት እህቶቻችን እንዴት ነው ሰመሪ መያዝ የሚቻለው፣ እንዴት ነው ሰመራይዝ ማድረግ የሚቻለውን ከእሷ ብትማሩ እና እሷን ፈቃደኛ ከሆነች ደግሞ እናንተን ብታስተምሩ እና ተማምራችሁ ሁለት ሶስት አራት ሰዎች ቢኖሩ የበለጠ ተጠቃሚዎች እንሆናለን ብዬ አስባለሁ። እንግዲህ አዛ ወብላሂ ተውፊቅ ወሰለ ላሁ ሰለም አላ ነቢይና ሙሐመድ ወአላ አሊሂ ወሰሐቢሂ አጅማዒን። ማየት ፍሩ ባረከላሁ ፊክ አኺ ብን ጀማል። ዛሬ እውነቴ ነው ደስታዬ አልችለው። እኔ እውነት እኔ ሙሐደራ እንዲያው እንደ ሙሐደራ አልቆጥረውም። የረብዓተል አደዊና ኢብኑ ጀማል ጭማሪና ኮሜንት ስሰማ በጣም ደስ አለኝ። ወላ አላህ ያብዛልን፣ አላህ ያብዛልን። እንደዚህ አምስት ስድስት ሰዎች እንዲሆኑና በቃ በኔ ጎን ሆነው የተባለው ነገር እየተነተኑ ኮሜንት ሲሰጡት፣ ጭማሪ ሲሰጡት፣ ሌላ ምሳሌ እያመጡ ህዝቡን ሲያነቃቁ ቢታይ ወላ እኔ ሐቂቀተን እኔ ከ250 አልጠብቅም። እንተበቀው ከሶስት አራት አምስት ገፋ ቢሉ ሰባት ሰዎች የዚህ አይነት ግን ደግሞ ጀማል እና እንደ አኺፍላህ እንደ ረባዓት አልአደውያ እንደዚህ ያኔ ነቃነቃ የሚሉ አሉ አይደለም እንደዚህ አንድ ሰባት ሰዎች ባገኙኮ ሱብሃንአላህ አልአዚም ግድ እንት ነበር والله ምክንያቱም ምን መሰላችሁ እኔ ለምሳሌ አንድ ሰዓት ተኩል መሐደራ ሳደርግ ዘግይቶ ይገባል ወይም አንዳንድ ያመለጠበታል ወይም በሌላ አይነት የገባው ሰው ሊኖር ይችላል ወይም ደግሞ እኔ የምገልጸው ነገር በበለጠ እብሪ ጀማል ወራባት አደረን ተገልጾት ይችላል ይሆናል ብዙ ነገር አለና እሱን እሱ ስለሚያከተት እንዴት ደስ ይላል ነገሩ ምክንያቱም ሸኹ መጣ ፈሰረ ሄደ ይሄማ የዱሮ አይነት አማማር ስልት ነው አሁን ላ አሁን ማሻአላ ቴክኖሎጂ መጥቷል ምሁራን አሉ በዚህ አይነት ቢካሄድ እኔ والله ደስ ይለኛልና ዛሬ በጣም ደስ አለኝ ረባዓት አደውያ ረባዓት እንትሩ ኢብኑ ጀማል አኺፍላህ የሰጡት ራሱ ሙሐደራ ነው የሶስቱም ጨምረህ ራሱ አንድ ትልቅ ሙሐደራ ነው ነው ማለት አላህ ይቀርላችሁ አላህ ይጨምርላችሁ ስለዚህ ሱረቱ ማኢዳ አይዞ ኢብኑ ጀማል ያልከው ነገር እኔም አስቤው አለው ዝም ብለን ወደ ሱረቱ አልአንዓም አንሄድም አንድ ነገር እናርጋለን ከጭንቅላታችን የማይወጣ ጭንጭልጭል ብሎ የምናስታውሰው በጥያቄ መልክ ነው በፈተና መልክ ነው በእንትኑ ድግስ ማረግ ነው ለሱረቱ ማኢዳ በሌላ ነው በሌላ እስቲ አስበን ኢንሻአላህ ነገ አንዱ ሰኔ ወስና ከዛ ቀጥሎ ነው እንግዲህ የሱረቱ ማኢዳን በደንብ ስንጠግብና ስንሸኛት በአበባ በምን አድርገን ነው ምንሸኛት ሱራ ለይሰት ቢሰህል አንድ ሱራ ስንሸን ሌላ ሱራ ስንገባ እና ያለፈው ሱራ ሐቁን መስጠት አለብን ያለው ኢብኑ ጀማል ኢንሻአላህ ካንተም ይሁን ከሌሎችም ተመካከረን እንትናርጋለን ማይኩ ለአሚና አይሁን ኢንሻአላህ ማይክ ፍሪ